ተውሒድ አልኩኝ ያው ሲባል ስለነበረ ተጅዊድ የቀሩ ልጆች ካሉ ቅድሚያ እነሱ እንስጥ። ኡስታዝ ህያም ካለች ወይም ሌሎችም ካሉ ኢንሻአላህ ኢንሻአላህ። እንግዲህ አዑዙ ቢላሂ ሚነ ሸይጧን ረጂም ፈማ ሊለዚነ ከፈሩ ቂበለከ ሙህጢዒን አን ልየሚን ወአን ሽማል ዒዚን አየጥመዑ ኩሉ ምሪኢን ምንሁም አን ዩድኸለ ጀነተ ነዒም ከላ ኢና ኸለቅናሁም ምማ ያዕለሙን ፈላ ኡቅሲሙ ቢረቢ ልመሻሪቅ ወልመጋሪቢ ኢና ለቃዲሩን ዓላ አን ኑበድለ ኸይረን ምንሁም ወማ ናሕኑ ቢመስቡቂን ፈዘርሁም የኹዱ ወየልዓቡ ሓታ ዩላቁ የውመሁም አለዚ ዩዓዱን የውመ የኽሩጁነ ሚነል አጅዳፊ ሲራዓን ከአነሁም ኢላ ኑሱቢን ዩፊዱን ኾሸዓተን አብሷሩሁም ተርሐቁሁም ዚላህ ዛሊከል የውም አለዚ ካኑ ዩዓዱን። ሰደቀ ላሁ ልዓዚም። ማይክፈል ኡስታዝ صدق الله العظيم وبارك الله وصدق الله العظيم ونحن على ذلك من الشاهدين والشاكرين والحمد لله رب العالمين. بتام دسم القراءة وأبو أنس حقيقة ما تحرمنا من هذا من هذه القراءة وأمثالها. سلزي أهون انجدي قد تودت تفسيرات هدنا الله كوفقا سورة المعارج إن شاء الله ካልጨረስን ደግሞ ኢንሻአላህ ነገ የመጨረሻው አርገን እንጨርሳለን ማለት ነው። طيب እናንተ ከመጀመሪያ ተከታተላችኋል ምን አይነት ሙሽሪኮች ምን አይነት አኒዲን መሆናቸው ምን አይነት ደረቅ መሆናቸውና በጣም በጣም የልብ ድርቅነት እንዳላቸው ካፊሮች ሙሽሪኮች ጣላቶች መሆናቸውን ከመጀመሪያ ደርሰናል። ጀዛአቸው ደግሞ አላህ ተናግሯል ግን በመጨረሻው ይናገራል። አሁን አቡ አንስ ያነበበው የነሱን ጀዛ በመጨረሻ አላህ ይገልጻል ማለት ነው። የሚገርማችሁ ነገር የው 36ኛው አያ ይጀምርና እነዚህ ቁረሾች አሁንም እኮ አሉ። እንደዚህ አይነት ምን ያደርጉ ነበር? ለነቢያችን ሰለላሁ ዐለይሂ ወሰለም በሐስድና በጥላቻ ነው የሚያዩት የነበሩ። ምን አጠፉ ነቢያችን? قال ربي الله بس الله عندنا وسلاله أجعل الآلهة إلها واحدا إن هذا لشيء عجاب لاله انتيت عند الله هلال إني أسوس ما توصل ساعة عن سوالي يالين دمو أهون عندنا إله لأنه بدأم يقرموا نبر جن كتقرموا بهلا قرآن سيقل سلا شو سيقل سلا شو سيقل سلا شو أن سما مالو أهون የሚገርማችሁ ነቢያችን ሰለላሁ ዐለይሂ ወሰለም እውነተኛ መሆናቸውን ያምናሉ። ከዛ በፊትም ያውቃሉ። ሙሐመድ አስሳዲቅ መጣ፣ ሙሐመድ አስሳዲቅ ሄደ ይሉ ነበር። አልአሚን መጣ፣ አልአሚን ሄደ ይሉ ነበር። እንዲያውም ማ ሸሂድና የውመን ቀጥ ከዚበን አላ ሙሐመድ ይላሉ። አንድ ቀን ሙሐመድ ኢብኑ አብዱላህ ውሸት ተናግሮ አያውቅም ብሎ ይመሰክሩ ነበር። እኔ ነቢይ ነኝ ሲሉ ግን ሱብሃንአላህ። እና ምን ያደርጉ ነበር መሰላችሁ? ነቢያችን ሲናገሩ በዛ በካዕባ ስር ሆኖ እነዚህ ሙሽሪኮች አንገታቸው ወደ ላይ ወደ ላይ ወደ ላይ እያደረጉ ለመስማት በጣም ይጓጉ ነበር። ለምንድን ነው የሚሰሙት ታውቃላችሁ? ለማፌዝና ለማሾፍ። አሁን ዛሬ አንድ አያ ወረደ። እሺ ነቢያችን አነበቡት። እነዚህ በጣም ስብስብ ብለው ይመጡና እየተግፋፉ እየተግፋፉ ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ ቦታን ለመያዝ እኮ ነው ከነቢያችን ጋር ቀርበው ቦታውን ለመያዝ እየተግፋፉ እንደዚህ ሰውን እየገፈተሩ እንደዚህ ይቀርቡና ለምንድን ነው የነቢያችን ንግግር ይሰሙና እዛ ክለብ አላቸው የሚሰበሰቡበት እዛ ሄደው ሊያፌዙ ሊስቁ ነው። አው ሙሐመድ እኮ እንደዚህ ብለዋል ዛሬ ካካካካካ ብሎ ይስቃሉ። ግን ያ ነቢያችን ሳሰለም ያለው ነገር ይዞ ሄደ በጣም ጎበዝ ይቆጠር ነበር። እና በነቢያችን ሳሰለም መجلس ይመጡና ሰውን የግፋፉ የገፋፉ ይገበር ከዛ በኋላ ነገሩን ሰምተው ወደ ክለብ ሄደው ያፌዙ ይስቁ ነበር። አላህ ስብሐ ወተዓላ ምን አላቸው? ፈማ ጥያቄ ነው። ፈማ ሊልለዚነ ከፈሩ قبلك مهطعين عن اليمين وعن الشمال عزين أيطمع كل امرئ منهم أن يدخل جنة نعيم كلا إنا خلقناهم مما يعلمون. والمعنى ما بالهم يقول لك شو بيكتشروا إياه شو تفسيره سلوت أبو جهل مثال أبو مش عارف مثال أبو مش عارف مثال هلهم يمتوا سوون يقفتروا يقبلوا ምንድነው የነቢያችን ለመስማት ከዛ አንዱ ወደ ቀኝ ሄዳል አንዱ ወደ ግራ ሄዳል አንዱ በነቢያችን በስተጀርባ ሄዳል ራሳቸው ወደ ላይ ወደ ላይ ወደ ላይ ያደረጉ ለመስማት እንትን ይላሉ። ምን አሉ? ما بالهم يسرعون اليك ويجلسون حواليك ولا يعملون بما تأمرهم ለመስማት በጣም ሰውን የገፉ የገፉ ይመጡና ለመስማት ይጓጓሉ። ስሩ ብትላቸው እመኑ ብትላቸው ግን አያምኑ። ምን ነካቸው እነዚህ? ማ ባሉሁም ምንድን ነው የነካቸው? አይ ማ ባሉ ለዚነ ከፈሩ ዩስሪዑነ ኢለ ሰማዕ ሚንከ ሊያዒቡክ ወየስተህዚኡክ በስ ለማፌዝና ለማሾፍ ለመሳደብ ብለው ነው የነቢያችን ቃል ይሰሙት የነበሩ። ወቃል ሙህጢዒን ማለት ሙዕሪዲን ይሰማሉ በልባቸው ግን እየነፈጉት ነው። አሁን እኮ በጊዜያችን እኮ አሉ ወንድሞች፣ አንዳንድ ሰዎች አሉ ቁርአን ሲሰሙ ወይም ደግሞ የዳዕያ ሰው ሲሰሙ የዓለም ነገር ሲሰሙ ፈገግ እያሉ ይሰማሉ። እያፌዙ እየቀለዱ እያሸፉ ነው የሚሰሙት። ሙህጢዒን ያዕኒ ሙዕሪዲን ምን ነው በልባቸው ገፍትረው እያወጡት ከልባቸው ነገሩን እየጠሉት ግን ለመስማት ይፈልጋሉ። ናዚሪነ ኢለይከ ተዓጁበን በጣም እየተገረሙ ነው ነቢያችን ያዩ የነበሩ። ወልማዕና ሙተቃሪብ አይ ማ ባሉሁም ሙስሪዒነ ዓለይክ ናዓም ማ ዲነ አዕናቀሁም ገባቸው ወንድሞች፣ አንገታቸው ወደ ላይ እየወጠወጡ እንደዚህ ለመስማት ብለው ከሰው በላይ እየወጡ እነዚህ እኮ በጣም ዕልም ይፈልጋሉ በጣም እኽላስ አላቸው ነው የምትላቸው። ወደ ነቢያችን እየቀረቡ እንደዚህ አንገታቸው ወደ ላይ እያደረጉ ሲሰሙ ሙድሚኒን ነዘር ኢለይክ በጣም አተኩሮ ነው ነቢያችንን የሚያዩ የሚሰሙ። ወዛሊከ ሚን ነዘር አልዓዱው ያኒ የሚያዩቸው እንትኑ ስልቱና ቅርጹ ግን የጠላት ነው ነበር። ነዘለት ነዓም ፊ ጀምዕ ሚን አልሙናፊቂን እነዚህ ሙናፊቆች እና ሙሽሪኮች በመዲና እንደዚህ ያደርጉ ነበር بمكة ولا بمدينة بكلهم. المستهزئين كانوا يحضرونه يا نبياتشن مجلس ازاي متنبر عليه الصلاة والسلام ولا يؤمنون به. وقبلك معناها يعني من نحوك ودانت يكاربالو ودانت مجلس بتقام وستقبتو بمجلس وستقبتو يكامتقالو لمسمات عن اليمين وعن الشمال عزين أي عن يمين النبي صلى الله عليه وسلم وعن شماله عزين مالت حلقة حلقة حلقة هنالو أمست بزا أمست بزا أرات بزا يعني هون نبياتشن اللي قدلو نو يمتنو ميبهالو بتقام سووني يقفترو بقوقوت مسمات يمتقالو لمن مسالات شون دموج خير فولو قوها دلم نبياتشن يالو تناقر أتراك أمو تصفو ويزو يهدونا بزا بكبابات شو بكلابات شو هنو ليسو كنا ليافيزونو. ዛሬ ምን አለ ሙሐመድ እንደዚህ እንደዚህ አለ? አረ እንደዚህ እንደዚህም እኮ አለ። አንተ ሳትመጣ እኮ ሙሐመድ እንደዚህ እንደዚህ አለ። አረ እባክህ አው ካካ ካ ብሎ ይስቃሉ። ኢዚን ማለት ያኒ ቡድን ቡድን ሆኖ በዛ የሰራጩ እንትን ሰው እየገፈተሩ ወደ ነቢያችን ይመጣሉ ማለት ነው። طيب يعني عزين معناها جماعات جماعات متفرقة ومنه يعني عزين يهجن عزين يمتبال نقر عند التردوات عند حديث لا مت الله شون يا نبياتشن حديث عندك أن نبياتشن متقنا صلاة لما سجد وده مسجد قبو أهون تقروا سفا لنبرم سلفو يعني صلاة سلف تقروا لنبرم زنبلو تبتاتنا وأيوات شو نبياتشن. فقال النبي صلى الله عليه وسلم ما لي أراكم عزين لم انت بتهتناتشوال نانتي ألا تصفون كما تصف الملائكة عند ربها لم انت صف انتنو صفنا ومدنون بالو سلف ترو سلفية سلا سلف لم انت ترقم ملائكو تشكو الله زند سيهونو اندزينو ميارقوالو. قالوا وكيف تصف الملائكة يا رسول الله انديتنو ملائكة انتن እንደዚህ አርገው ሰፍ የሚያርጉ قال يتمون الصفوف الاولى الاول ويتراصون في الصف يعني صف عندي مولال ሁለተኛ ሶስተኛ ሶስተኛ صف ሳይሞላ ወደ አራተኛ አይሄዱም. وهذا الحديث خرجه مسلم وغير مسلم. نعم اذا مالي الى الله سبحانه وتعالى يقول سبحانه وتعالى فما لل فما طياقنه منكاچو معناتنو فما للذين كفروا قبلك ودانت قربوا معناتنو مهطعين مهطعين عن اليمين وعن الشمال عزين يعني مهطعين معرضين فلقو سايهونو يعني لحسدنانا لفتنا يمتوناتشو كذا بحالا بزي امست بزي تبتاتنو انتن لمقدل يمسل امتات يمتقالو اطمعوا الى الله سبحانه وتعالى. طيب كذا بحالا أيطمع كل امرئ منهم أن يدخل جنة نعيم. كان مجموعة من قريش كنزي قريشوش سووش نبرو يقولون من ينبر بما فيزكونو أيها الناس لالو لا تخافوا من محمد إذا دخل محمد وصحبه الجنة نحن أولى بها لن يانو جنة الناس جنة كغنيو إن محمد إن يتيم إن فقير نزي قشاشا هونو حزبوش ندزي اي جنما كنسو بلاي لنيا نو متقربن متقربن يلالو سندخلها يقولونها اما حقيقه واما استهزاء يعني باونتاچو يناغ ويم دمو بما فيز ندزي يلو نبر من نو باكاچو توت محمد بسو جنما ميغبا كونه انيا نو مجمريا من نغبا يلالو. الله من علاچو كلا ان خلقناهم مما يعلمون وكانوا يتكبرون بتام تبيت نبراچو نبياچن ساسلم بتلي كن بلال كن ابن مسعود كن سهيب الرومي كن عمار اندزي دهاد هاي هونو سوچ تسبسبو بنبياچن قچ بلو سيايواچو بتام نقات يسماچو نبر انديوم عند كن متتو منالواچو يا محمد لنكتل تفلقاله او خلاص النبي لال ابن مسعود نزيد هذا سوج ارقاچو انيا كنسو غا لمقمت انفلغم سو من يلال ابو لهاب ابو جهل وليد بن مغيره شيبه وعتبه نزيد تلالق بالباتوج كنبي لال لقمتو نو لا انسون ارقاچونا انيا نقمطالن قالواچو لنبياچ ساسلم. الله جن جنا نبياچ سايملسو قران اورد مارت نو تمام. طيب اذا تأبيت نبراتشو بتأم وكانوا يتكبرون على فقراء الصحابة ويشتمونهم ويقول تتبعوا محمدا هذا اليتيم ثم الساحر ثم مجنون يهلوا لنبيات جنسد ابنو ابدي هنا محمد تأنقعي هنا محمد يتيم هنا محمد للا سوء أتاتشنو السنم تكتلوا يلواتشو نبر. وكانوا يتباهون بالغنى دمو وددراچو بهابت نبر وليد اني هابتام نيلال ليلى يمطانا يني غنزب يبزال يلال بلجوچنا بغنزب يفوكاكرو نبر سنت كبتاله اندزي اني دمو 5000 انتن غملالني اني دمو اندزي بلاو يفوكاكرو نبر. فقال لهم الله لماذا يتكبرون انسوا مما خلقوا كم اند تفطروا رسو اندي هن كل تئبيت منها متاو. يقول كلا ኢና ኸለቅናሁም ሚማ ያዕለሙን። ሹፍቱም ከመንይ ከስፐርም እኮ ነው የተኸለቁ ለማለት አላህ ስብሃነ ተዓላ ናቀው። የቁሉ ተረከሁ እስትሕቃረን ከላ ኢና ኸለቅናሁም ሚን መንይ ለማለት ይችላል አላህ ስብሃነ ተዓላ። በሌላ ቁርአን እኮ እንደዚህ ብለዋል፣ ከመንይ ከስፐርም ነው የተፈጠሩ ረሱ እንዴ ለማለት ሲፈልግ አላህ ስብሃነ ተዓላ ይህን ነገር በጣም በጣም ዝቅተኛና ዝቃጭ መሆኑን በጣም ያኔ ምን ልበላችሁ ዋጋ የሌለው ስለሆነ ስሙ ለመጥቀስ አልፈለገም አላህ ስብሃነ ተዓላ። ከላ ኢና ለምሳሌ አንተ አቡ አኒስ ምንድን ነው ከፍ ከፍ ከፍ የምትለው? ታውቃለህ እኮ አንተ በምን እንዳደግ እለዋለሁ። በእኛ እኮ ነው ያደግከው አንተ የቲም ድሀ የነበርከው አቡ አኒስ ምንድን ነው አንተ? እኛ የስራጅ ባለቤት አይደለንም አሳድገን እዚህ ያደረስነህ? ታውቃለህ እኮ በምን እንዳደግ። እንግዲህ አሁን የኔ ፋሚሊ አልጠቅስም አይደለም። ምንድን ነው የምለው የአቡ አኒስ ለምንድን ነው ከፍ ከፊም ብለህ እንትን የምትለው? ዝም ብለህ አንተ በምን እንዳደግክ እኮ እንተዋወቃለን። ታውቃለህ እኮ ምን ማለት ነው ያኔ በጣም ምን ሊሰድበው ስለፈለገ ነው። አሁን ደግሞ አላህ ምን ይላል? ከላ ኢና ኸለቅናሁም ሚማ ያዕለሙን፣ ከሚያውቁት እኮ ነው የተፈጠሩ። ከምን ከወርቅ መሰላቸው እንዴ? ወካኑ የተከበሩን አላ ፉቀራ አሰሓባ ወየሽቱሙነሁም ወየቁሉነ ተተቢዑነ ሙሐመደን ሀዘ ልየቲም ثم ساحر ثم مجنون وكانوا يتباهون بالغنى وكثرة الأولاد والبهائم فقال لهم لماذا تتكبرون لماذا يتكبرون أنا سو مما خلقوا خلقوا مما يعلمون كم يوقثوا كون يتفطروا نسوا قال لكم ان تفطروا وهو المني سبر مارتنا الله سبحانه وتعالى. وروي ان مطرف ابن الشخير يمبالو تلاق تلاق انتنو تابعينو جن ከነዛ ምን ልበላችሁ በዒባዳ የታወቀ በዒልም የታወቀ ነበር ኢብኑ ሸኺር። هذا الانسان عند كان قومه ያለ አንድ ሰው አልሙሐለብ የሚባለው አንዱ በዱ ወደ በሱ ፊት አለፈና ትከሻው ወደ ላይ ራሱ ወደ ሰማይ ያየ በቃ እየተመጠጠ እየተከበረ ለዚህ መሬት በቃ አዱንያ ትሁንኝ ያለ ሲያልፍ ምን አለው ኢብኑ ሸኺር? ምን አለው? ያ አብዱላህ አለው፣ አንተ ያ አላህ ባሪያ ማ هذه المشيه التي يبغضها الله ምን አይነት አካሄድ ነው የምትሄደው? ጎንበስ ብለህ በትህትና አትሄድም እንዴ? ምን ነው ብጥስጥስ ብለህ ሊፈርስ የፈለገው ተራራት መስላለ ምንድን ነው የምትሄደው አለው። አሁን እሱ ከዛ የባሰ መልስ መለሰለት። فقال له ለመሆኑ አታዕሪፉኒ ታቀኛለህ ወይ? ከማታውቀው ሰው እየተነጋገርክ እኮ ነህ ታቀኛለህ? እንግዲህ እሱ የባላባት የትላልቅ ሰዎች የሀብታም ሰዎች ልጅ ነው እሱ። ከዛ በኋላ ኢብኑ ሸኺር ምን አለው? ተማም አዕሪፉከ አለው፣ በጣም በጣም ነው እማቅህ አለው። አወሉከ ኑጥፈቱን መዚራ መዚራ ምንነቱ ያልታወቀች ቆሻሻ ፈሳሽ ከሱ ነው የተሰራኸው አንተ። ወአኺሩከ ጂፈቱን ቀዚራ መጨረሻህ ደግሞ አንድ ቀን ያንተ ሬሳ ስትሞት ያንተ ሬሳ አንድ ሁለት ቆን ከቆየህ እኮ በአንተ ግማታም የሆነ ያንተ ነፍስ ያንተ ቦዲ ሰው የሚገድል ሽታ እኮ ነው ያለህ፣ ሽታ ነው ያለህ አለው። ይህ ነው አንተ ይህ ነው ወአንተ فيما بين ذلك كما نيت تفطره ست موت غماتا ممتونو بهولتو مهاكل دومو بهيوتي تحمل العذره عذره سغرا معناتنو انا بمهاكلوم ل 40 عامت ل 50 عامت سغرا تشكمه يمتهدو مجمريا كسبرم مجرشا دومو ست موت سغاه بسبسو سو يمتجدل انت ادله مالو كذا وهلا ابن الشخير መጣና አንድ ግጥም በግጥም በጣም ስለገረመው አንድ ግጥም መሰረተ። የሶስት አይነት ግጥም ነው። ምን አለ መሰላችሁ? አጂብቱ ይላል፣ በጣም የሚገርመው ነገር ነው ይላል። አጂብቱ ሚን ሙዕጀቢን ቢሱረቲሂ ያኒ በሰውነቱና በቅርጹ በመልኩ የሚገረምና የሚከበር ሰው እኮ ይገርመኛል አለ። ወካነ ፊል አስሊ ኑጥፈቱን መዚራ መጀመሪያው ከምን እንደተፈጠረ ረስቶ በሰውነቱና በመስዋዕት እያየ የሚከበር የሚመጠጥ እኮ ይገርመኛል። وهو غدا بعد حسن صورته يصير في اللحد جيفة قذرة وهو على تيهه ونخوته ما بين ثوبيه يحمل العذرة دمو بهوتو ياللي بزيها الدنيا إياكو بللا سيهد بهولت لبس محكل يعني يلا إنا يتاش بالتونو كميسنا نشرتنا سرين دمنا لواهن በሱሪና በሽርት መሐከል የቱ ነው? በቂጡ ነው? እሱ ነው መሐከል አይደለም? እንደ ወንድሞች በላይ ምን ትለብሳለህ? ሽርት። በታች ምን ትለብሳለህ? ሱሪ። በመሐከሉ ምን አለ? በመሐከሉ ያው ሰገራ የያዘ እንትን ነው ያለው፣ ሆድህና ቂጥህ ሁለቱም። وهو على تيهه تيهه يعني በዚህ አዱንያ እየዞረ ما بين ثوبيه يحمل العذراء عجيب والله يسو لج كوي قرمر والله يسو لج نبياتشن كوالوت اي يالوت نبياتشن يتقرمو اي يسو لج اندوا سونتوان تاتبا مكياج تارقال لج بودرا تارقال لج ميك اب تارقال لج كول تارقال لج يهين كندبوا من تارقال لج اندزي اندزي هرقا بسيتوش زند ستوات ይህች መሊካ ነች፣ ይህች መርየም ነች፣ ይህች ክሊዮፓትራ ነች እንዲልዋት እየተመጠጠች እየተከበረች ሄዳለች። ወንዱም እንደዚህ፣ ወንዱ ደግሞ እንደዚህ እንደዚህ። እና እነዚህ ሰዎች ምን ነካቸው? ከምን እንደተፈጠሩ? ሲሞቱ ምን እንደሚሆኑ? በሆዳቸው ምን እንደተሸከሙ ረሱ እንዴ? ይላል عجبت من نعم عجبت من معجب بصورته وكان في الأصل نطفة مذرة وهو غدا بعد حسن صورته يصير في اللحد جيفة قذرة وهو على تيهه ونخوته ما بين ثوبيه يحمل العذرة ونموش انه توش اني عند نقر لنقراش والله كصورة المعارج كموت اتاتشن بفيت كسورة المعارج جرسا ودليلا سورة كم هيدات شنبه فيه يهسلمنا انديت ودنيان دا درسي والله اند محاضرة ست بتلوين سوس ساعت ما يبك عنيم نبيهات شن ساعة سلم كيبية ايتك ابو كريم ايتك ابو مار ولا لا يبلو بسبونج يتنيو حرير يلبسو عدد لمهن ይህን ትምህርት ያመጡልን ወንድሞች አይደለም። ወላህ አልዓዚም ነቢያችን ያገኙት ነገር كيف كان مشرك العرب واليهود يعاملون النبي صلى الله عليه وسلم በኩፍራቸው በሽርካቸው በትዕቢታቸው ለ23 ዓመት ነቢያችን ምን አይነት ስቃይ እንደተሰቃዩ ማወቅ ያስፈልጋል ወንድሞች። አሁን በእስልምና የምንጫወተው ያለ ነው በጣም በጣም እንዴት እንዳመጡት ነቢያችን እንዴት እስልምና እግር ተክሎ ወደኛ እንደደረሰ ብታውቁ እኮ ይገርማቸዋል። كيف وصل الينا هذا الدين بعد ما مر النبي صلى الله عليه وسلم مع هؤلاء الكفار ميسلك استاريكنا يسلفوا نبياتي صلى الله عليه وسلم اقول لو لنبياتين يورد بصوتنا شجر كسو عند بيتشا اهون يالو اونت لنغراچو اونت ينو አሁን ያሉ ዑለማዎችና ዳዒዎች በል ሙፍቲዎችና ትላልቅ የሃይማኖት መሪዎች ነቢያችን ከደረሰባቸው አንድ ብቻ ቢደርሱባቸው አራት ጎማ የመኪናው አራት ጎማ ተነፍሶ በንችሮ ዳዕዋን ያስቆሙ ነበር። እውነት እውነት ሁላችን በዚህ አድነ ያለ ነው። ነቢያችን የደረሰባቸው በመቶ የሚቆጠር ችግር አንድ ብቻ ቢገጥመን دعواتتن بيتاچن قچ بلن انديوم دعوه راسو انطلاو نبر لكن من اينت سو نبرو نبياچن يگرمال استي انداند تقوم تقوم ارغن كقران استي انداند نسما مكنياتوم كذا بحالا ماننتاچو ناقال النبياچ صلى الله عليه وسلم من چگر انداسالفو لزيه دين سيلو ماوقو تلقوم نگر نو وندموچ يقول سبحانه وتعالى في سورة المدثر من يدرقون ببرمسلاتشو كنبياتشنغا يتسادبو ነቢያችንን እየመቱ ነቢያችን ሳሰም እያቋሸሹ እያፌዙ እንትን ያደረጉ ፈንጠር ፈንጠር ፈንጠር ፈንጠር ያበዙ ነበር ቁረሾች። ወደ እስልምና ግቡ ሲባል ልክ ፈረስ እንደምታጋልበው አንበሳ ስታይ ወይም ደግሞ አንድ ነብር ስታይ ጥንቸሏ እንደምታጋልበው እንደምትዘለው እንደዚህ ነበር። ልክ አላህ ያለው እኮ ነው ምላችሁ። የቁል ስብሐ ተዓላ في سورة المدثر فما لهم من نكاچو እነዚህ فما لهم عن التذكرة معرضين ቁርአን ሲቀራላቸው ዛርና ቆሌ እንዳያዛት ሴት ዝም ብሎ ምጭበረብሩ እንደዚህ በቃ ምን ነካቸው ኢላ አላህ ሱብሐነሁ ወተዓላ كأنهم حمر مستنفرة فرت من قسورة لك اند انديت اهيا يبرها اهيا لا ادله انبسا قسوه قسوره معناتها انبسا لو انديت انشل ويم اند زراف ويم دومو اند يبرها اهيا انبسا سيمطا من تارغالچ وندموچ تروت عليچ ينفاس ينفاس سبيد نو متروطو كانبسا من نو اندزي هونو يلالال تملكتو اكسبريشن بتام ቆንጆ ሆነው አገላለጽ ሆነው ከስልምና የሚሮጡ የሚሸሹ ልክ አንዲት ጥንቸል ወይም አህያ ወይም ፍየል ወይም በግ ወይም በሬ ወይም የበረሃ አህያ አንበሳ የሮጠ ሲመጣባት ምን ታረጋለች? ስፒድ የመጨረሻው ስፒድ አርጋ ነው የምትሸሸው። እነዚህ ደግሞ ከዲን ለምን እንደዚህ እንደዚህ ነው የሚሸሹ ይላል። كأنهم حمر يعني አህያዎች የበረሃ አህያዎች مستنفره فرت من قسوره كان بسا يمتششوا انداتبلا انداتجدل يمتششوا انسسا لك كسلمنا لمن اندزي يا فنغطالو الهلال جن اسو ادلم يمغرمو من قالو انت محمد قالواچو سبحان الله انت اهو نبينا انت او نبيني رسولنا او رسولني يانتن رساله انقبل من نو من تفلغالاچو እያንዳንዳችን እዚህ ያለነው ቁረይሾች ለእያንዳንዳችን ደብዳቤ እንዲልክልን እንፈልጋለን። ማን ነው የሚልክላቸው? አላህ ሱብሃነ ወተዓላ። ምን ይበል ምን ይላል በደብዳቤው? እባክ አቡ ጃህል እባክ እመንልኝ፣ እኔ አንተ አላህ ነኝና አላህ መሆነን እመንልኝ ብሎ እያንዳንዳችን ደብዳቤ ካልመጣልን አናምንም። እንደዚህ አይደለም يقول سبحانه وتعالى بل يريد يفلقان له كل امرئ منهم ان يؤتى صحفا منشره ياندندسو دبدابيك الله لمتالتنا كفتو سيانبو اباك ابو جهيليه امنلني اني كو انت الهنني للو يفلقان يهن تشكمو هيدو نبي اتش ساعه سلم يهن الواتشو ادلا. طيب انظروا في سوره الاسراء ነቢያችን ሰለላሁ ዐለይሂ ወሰለም እኔ ረሱል ነኝ እባካችሁ እመኑ ጀነት አለ ጀሀነም አለ ምናምን ብለው ዱዓ ሲያደርጉ ዳዕዋ ሲያደርጉ ምን አሏቸው እነዚህ ቁረሾች? ወቃሉ ለንኡሚነ ለከ ያ ጀማዓ አቡ አኒስ አሁን ዳዕዋ ሲታደርግ ኡስታዝ ኑር ሁሴን ያኒ ዳዕዋ ሲታደርግ ሙሲሃም ዱዓ እኔ ዱዓ ያኒ ዳዕዋ ስናደርግ ይህን አይነት ንፍገት ሲመጣ ሲነፍጉህ እንደዚህ አናምንልህም እባክህ ዞር በል فيتي يطفانا الله لعنه كاله مندنو متلو وندموچ اندزي حلواچو وقالوا لن نؤمن لك تسبسبوال يني لنغراچو فيلمو لا ساياچو بزو غزي نغلصكوت گن اغرا منگداچين فيلمونا تياترو لا ساياچو يتگنيو بزا بكلبو تسبسبوال قريشوچ علو يتبالو ينبياچين طلاتوچ تسبسبوال نبياچين متو ከዛ በኋላ ጠሯቸው ኑ ብለው ነቢያችንን ጠሩና መጡ። ነቢያችን አሁን ሊያምኑ ነው ብለው ተስፋ አድርጓል። ለካ አንዱ ይነሳና እንደዚህ ካደረክ እናምንልሃለን አንዱ ይነሳና ላላላላ አንተ ይማ ምን ምንድነው ቀላል ነው እንደዚህ ካልሆነ አናምንልህም አንዱ ይነሳና ካ ብሎ ይስቅልና ላ መሐመድ ይማ ቀላል ነው ወንድሜ አቡ ጀህል ያለው ይሄ ተወው ባክ እንደዚህ ካላመጣህ እናምንልህም። እንደ ኳስ አለ አይደለም ኳስ ወደ አንድ ይሄዳል ከዛ ተቀብሎ ወደ ሌላ ልክ እንደ ኳስ ይጫወትባቸው ነበር። وقالوا لن نؤمن لك حتى تفجر لنا من الارض ينبوعا በዚህ በመካ ደረቅ በሆነችው ከተማ ወንዝ የላትም፣ ውሃ የላትም፣ ምን የላትም። በጣም ሳህራ ነው፣ ምድረ በዳ ነው። በዚህ አንድ ፈለግ፣ አንድ ሪቨር፣ አንድ ምንጭ ካወጣህልን መሬቷን በሙሉ ግሪን ካደረግከው በውሃና በንትኑ እናምንልሃለን አለ። አንዱ ተነስቶ እኮ ነው። ከዛ በኋላ አንዱ ተነሳና ላ አላቸው አው ተኩነ ለከ ጀነቱ ምን ነኺሊን ወዒነብን ፈቱፈጅረ ልአንሃረ ኺላለሃ ተፍጂራ። ላ ትልቅ ጋርድን ነው የምንፈልገው፣ የተምር ዛፍ፣ የወይን ዛፍ፣ የዘቢብ ዛፍ፣ እንት የፍሩታ በየአይነቱ ፍራፍሬ ያለውና በየአይነቱ ተክል ያለው ከዛ በስሩ ደግሞ ነጭ ውሃ የሚጠጣ እንደ ጎርፍ ሲሄድ ይህን ነገር ፍጠርልና እናምንልሃለን አሉ። ከዛ በኋላ አንድ ተነሳና ይህማ ሊያደርግላችሁ ይችላል፣ ምንድ ነው ይህ ደግሞ? ምን አለ አው ቱስቂጡ ሰማአ ከማ ዘዓምተ አለይና ኪሰፈን። አንዱ ምን አለ አይ አላህ እኮ አዛብ አለ፣ አዛብ አለ፣ አዛብ አለ። አስቸገርከን እኮ። የምን አዛብ ነው? እስቲ ሰማይ በዚህ በላያችን ያለ አፍርሶ እስኪ ፈራርሶ ይደብድበን አለ። ቱስቂጡ ሰማአ ከማ ዘዓምተ አላህ ስብሓነ ወተዓላ ፍሩ፣ አላህን ፍሩ፣ አላህ ከሰማይ እንትን እንዳይጥልባችሁ የምትለን እስቲ አሁን ሰማዩ ራሱ ይፍረስ፣ ሰማዩ ፈርሶ እስቲ ይደብድበን አለ። ተማም ጠይብ። አንዱ ደግሞ ምን አለ አው ተእትየ ቢላሂ፣ ይህ ደግሞ የባሰ ነው። አው ተእትየ ቢላሂ ወመላኢከቲሂ ቀቢላ፣ አላህ ራሱ ከሰማይ አውርደህ ይህ ነው፣ መላኢከቹ ከሰማይ አውርደህ እነዚህ ናቸው ብለህ በአይናችን በሰልፍ ማየት እንፈልጋለን። አላህ በፊት ይቆማል፣ መላኢኮቹ በኋላ ቆመው በሰልፍ ሁሉም እንድናየው እንፈልጋለን። አቡ አኒስ እስቲ ልንገርህ አቡ አኒስ፣ እውነቴ ነው። እስቲ እንጠያየቅ። ወላሂ ወላሂ አንድ ከኛ ዳዕያ ሼክ ይህን አይነት ቢባል ይህን አይነት ማፌዝ ማሾፍ እፊቱ ላይ የረጩ እንደዚህ አይነት ሲያፈዙበት የሚቆም ሰው አለ? ወንድሞች እሺ ብሎ አልሐምዱሊላህ ምን አለበት ምናምን ብሎ የሚቆም ሰው ይገኛል? አይገኝም። ላኪን አሽረፍ አልኸልቅ ከፈለጉ ነቢያችን ሰለላሁ ዐለይሂ ወሰለም ወላሂ ከፈለጉ እጃቸው ወደ ላይ ያ ረብ ካሉ መሬቱን ገለባብጦ ነው የሚውጣቸው አላህ ሱብሓነሁ ወተዓላ። ላኪን ላ አው ቱስቂጥ አሰማአ ከማ ዘዓምተ አለይና ኪሰፈን አው ተእትየ ቢላሂ ወልመላኢከቲ ቀቢላ፣ አላህ ራሱ እዚህ ይምጣ። አላህ ራሱ መጥቶ ከሱ በስተጀርባ ደግሞ መላኢኮቹ እኔ ሰፍ ያደርጋሉ። ከዛ በኋላ አንዱ ተነሳ ደግሞ ምን አለ ሱረት ልእስራ እኮ ነው እያነበኩ አው የኩነ ለከ በይቱን ሚን ዙኽሩፍን። አንዱ ምን አለ አይ እስቲ ከቻልከ አሁን እዚህ በወርቅና በአልማዝ የተሰራ አንድ ቪላ ሰርተህ እዛ ቁጭ ብለህ ስናየህ እውነት ነቢይ ነው እውነት ረሱል ነው ብለን እንከተልሃለን አለው። ስድስተኛ ሰው ደግሞ ተነሳ። ይህ ደግሞ በጣም የማይቻል ነገር ጠየቃቸው። አው ተርቃ ፊሰማ እያየነህ ክንፍ አውጥተህ ወደ ሰማይ ስታርጅ ወደ ሰማይ ስትሄድ ማየት አለብን። አው ተርቃ ፊሰማኢ ይህን ብና ይህ ሞ በጣም የባሰ ነው። ይህ በጣም የባሰ ነው። ሰውየው ወደ ሰማይ ልክ እንደ ወፍ እንደ አውሮፕላን ወደ ሰማይ ስትሄድ ብናይህም ወለን ኑእሚነ ልሩቅይከ ሐታ ቱነዝለ ዐለይና ኪታበን ነቅረኡ፣ ይህም ብታደርግ አናምንልህም፣ እያንዳንዳችን ደብዳቤ ኪታብ አምጥተህ እመኑ እባካችሁ እመኑ የሚል ፐርሰናል ሌተር ከአላህ ካልተጻፈልን ወደ ሰማይ እንኳን ስትሄድ ብናይህ አናምንልህም አለ። ነቢያችን ሁሉ ያሉት በአንድ ቀን መለሱት። በአንድ ቃል አላጭበረበሩም፣ አልተናደዱም፣ አልተሳደቡም፣ አልተቆጡም፣ ምንም አላሉም። ምን አሉ? ቁል አላህ ነው እንደዚህ በል ያላቸው ሱብሓነ ረቢ هل كنت الا بشرا رسولا من دون ما تحسبوني انتي انتي سو اندنانتي سو اندنانت كونن جن الله نو يلاكنجي اندنانت سو كونن በላቸው አለ። ይህ ሁሉ ተሰድበው ይህ ሁሉ ተሾፈባቸው ላ እኔ እኮ ሰው ነኝ ረሳችሁ እንዴ? እኔ እኮ ሙሐመድ ኢብኑ አብዱላህ እናቴ አሚና አባቴ አብዱላህ አያቴ አብዱልሙጠሊብ ሰው እኮ ነኝ እንዴ? እኔ እኮ መልእክተኛ ብቻ ነኝ በል አላቸው። አላህ አደብ እኮ ነው ወላሂ። እንደዚህ አሉና ዝም አሉ። طيب وذكر ابي ذكر المفسرون مفسروش منالو ابي بن خلف يبالو لعنه الله عليه الله سلا لعناچو نو من لعنو يالا نو انجي كافر بله لعنات توردم مكناتهم ببن دمتو اتاقم لكن ابي بن خلف يا نبياچن تلاقو طلات سلا نبر ابي بن خلف حين قال العقب لعقبة عقبة بن معيط أن أبي بن خلف والدنيا مش نبرو نبيات شندمو يعقبة بن معيط بجحيليا والدنيا شو نبري كنقاونو. طيب كذب هلا ياو بزوك زينا قركوات شو قصانو عقبة بن معيط كنبيات شنقا لمساتا قابزو نبيات شن عقبانو يقابزات شو نبيات شن صلى الله عليه وسلم يعني متو والدنيا شو نو በጃሂሊያ ጓደኛቸው ስለነበረ መጡ። ያኒ መብሩክ ሊሉ ነው ወላ እንደዚህ መጡ ማለት ነው። ማን ሰማ? ጓደኛው ኡበይ ኢብኑ ኸለፍ ሰማና ሙሐመድ በዑቅባ ኢብኑ ሙዒጥ ቤት አለ ሲሰማ መጣና ከቤት አስወጣው። ዑቅባ ኢብኑ ሙዒጥ ጥሩልኝ አለ አወጣው። ወጣና አህለን ኡበይ ኢብኑ ኸለፍ ሰዲቂ ብለው ሳመው። كذا هلا منالو بلغني يا عقبه بن معيط بلغني انك جالست محمدا دي كمحمد قا قچ بلا هل سمعتشالله وسمعت منه دمو السن يا له نجر سلسلمنا تناغرو الشي بله سمتحال الو بل سمالو يا عقبه سمالو وجهي من وجهك حرام او ينفيت لني ينفيت لانت حرام نو ينتفيت لني حرام نو الا ان تتفل في وجه محمد. من اين التزاز نوي وجه محمد بفيت يا محمد في تف له اكتهن ود محمد في كالنف كالاسقمتك اندزي ينتفيت لني حرام نو ينفيت انت حرام نو قالو عقبة نبياتشن كممرت ودنياو كافر ملعون أبي بن خلف مرت ففعل ذلك عدو الله. نا عقبة بن أموعيت لنبياتشن تفلاتشو كبيتها براتشو. يهن كستت دمو إننا أنتي السوانا السو يهن نقر بيود كبن دعوان نكتل لنا وندموش والله أنكتل نعم. لكن الله سبحانه وتعالى يهن شجر تشكم ودبيتها تشو سيهدو النبي صلى الله عليه وسلم الله بشرات تشو من عليه بسورة الفرقان ويوم يعض عقبة بن أموعيت أن اندسوا مساسل اسك يوم القيامة يا نبي صلى الله عليه وسلم ويوم يعض مالت تآتهن منكس مالت نو تآتون ينكس بسأت بشكوشات نو سلمي سأت نأجون ينكس حتى بعض العلماء يقولون سيتوك أو تآتوك بمولو إيبلا ودكن ريدر سالالي ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا. عقب أن أبي بن خلف انتيتشي محمد انتكتية بهن من نبرة يا ويلتا ليتني لم أتخذ أبيا فلانا عليه سمو لم أتكسى الفلق والله سبحانه وتعالى ويا ليتني يا ويلتا ليتني لم أتخذ فلانا خليلا أبي بن خلف والدنيا بي ياك أفكت السنة في الجيك محمد قابه النبر من اللبة إلى لقد أضلني عن الذكر بعد إذ جاءني وكف الشيء وكان الشيطان لإنسان خذولا. قريه شيطان دزي هرقونو وده سقرابه سيت إله السبك يهدى المالثنو اندزينو يميلو. طيب وجاء نفس اللعين أبي بن خلف دم راسه كنو عند كلمته أفر كذاك أبر መቶ ዓመት ከመቶ ዓመት በፊት የሞቱ አያቶቻቸው እና አጥንታቸው ወደ አፈር የተቀየረ ከዛ ይዞ መጣና በነቢያችን ፊት ኡፍ ብሎ ሰረጨው ማለት ነው። ይህስ ለእኔን ላንተ ቢከሰት ወንድሞች፣ አንዱ መጥቶ አፈር ይዞ አሁን አቡ አኒስ በወንበር ቁጭ ብሎ ዳዕዋ ያደረገ ስለ ቅያማ ቀን እየተናገረ አቡ አኒስ፣ አንዱ መልዑን ይመጣና ከዛ ከቀብር አጠገቡ ያለ ቀብር አፈር ያመጣና ወደ አቡ አኒስ ፊት ኡፍ ብሎ ፊቱን ቢሰረጨው ወደ ፊቱ ቢሰረጨውና እንትን ቢለው አፈሩ ምን ይላል? አቡ አኒስ እዛ ያሉ ሰዎችስ ምን ይላሉ? እንዴ መስጊዱ ይበጠበጣል እንጂ። ግን ነቢያችን ምንም አላሉ። ነቢያችን ምንም ስላላሉ ሰሓባዎቹ ምንም አላሉ። ምክንያቱም ከነቢያችን ፍቃድ ካላገኙ ሰሓባዎቹ አንድ ሰው ለመንቀሳቀስ አይችልም። ስለዚህ እና መጣና አንተ ሙሐመድ እነዚህ የአያቶቻችን አጥንት ወደ አፈር የተቀየረ አሁን የውመል ቅያማ ተነስተው ያኔ ስጋውን ለብሰው አጥንት ተመልሶ ሰው ሆነው ሊቆሙ ነው የምትለው? ኡፍ ይለካ አለው። ለነቢያችን እንደዚህ አሏቸው። ነቢያችን ዝም አሉ። ላኪን ሁል ጊዜ ነቢያችን በሰብር ዝም ሲሉ ቁርአን ያወርዳል። አላህ ስብሓን ተዓላ የቁሉ ስብሓን ተዓላ ፊ ሱረት ያሲን አወለም የረ ልኢንሳኑ ይህ ሰውየው ምን ነካው? ኡበይ ብን ኸለፍ ምን ነካው? አያይም እንዴ? አወለም የረ ልኢንሳኑ አና ኸለቅናሁ ናሕኑ እኛ የፈጠርነው ምን ኑጥፈቲን ከስፐርም ፈኢዛ ሁወ ኸሲሙን ሙቢን ከስፐርም ፈጥረን ስጋ አልብሰን አጥንት አድርገን ልጅ ሆኖ ወጣ አሳደግ ነው ወንድ ሆነ። ይህን ሁሉ ስናደርግ ለካ የእኛ ጠላት ወጣ። ፈኢዛ ሁወ ኸሲሙን ሙቢን ያልተጠበቀ ነገር። ወደረበ ለና መሰለን አፈር ይዞ ይህን ምናምን አለ። ወነሲየ ኸልቀህ እንዴት እንደተፈጠረ ረስቶ እንዴት እንነሳለን ይላለን። ቁል ቃለ መን ዩሕይ ልዕዛመ ወህየ ረሚም ቁል ዩሕይሃ አለዚ አንሸአሃ አወለ መራ ወሁወ ቢኩል ሸይን ዓሊም። ጠይብ ቃለ አቡ ጀህል አንድ ቀን የውላችሁ ነቢያችን ምን አይነት ስቃይ እንዳገኙ ነው ምነግራችሁ ያለሁ። አቡ ጀህል አንድ ቀን ምን አላቸው ለነቢያችን? ያ ሙሐመድ አላቸው፣ ቀድ ነዕለሙ ያ ሙሐመድ መቶ በመቶ እናቃለን፣ አነከ ተስሉ ራሒም ዘመድ አዝማድ ዝያራ የምታረግና በጣም የምታዝን አዛኝ ሰው ነህ። ወተስድቁ ልሐዲስ አንድ ቀን ዋሽታ አታቅም። በእኛ በቁረሾች በጣም እውነተኛ የሆንከው ሰው አንተ ነህ። ወላ ኑከዚቡከ ያልከው ነገር ብትል እኛ ውሸት ነው ውሸታም ነው ብለን አናቅም። ወላኪን ኑከዚቡ ለዚ ጅእተ ብሂ አንተን አይደለም ውሸታም የምንልህ፣ ያመጣኸው ግን አናምንበትም ውሸት ነው አለ። እኛን አይደለም አንተን አይደለም የምንጠላው፣ ላኪን የምንጠላው ያመጣኸው ቁርአን አንወደውም አንፈልገውም። ይህን ቃል አቡ ጀህል ያለው እንዳለው እኮ ነው አላህ በቁርአን አስቀመጠው። يقول سبحانه وتعالى في سورة الأنعام رقم 36 قد نعلم نقلن يا محمد أبشر قد نعلم إنه ليحزنك ندزيه سيلوه سيسدبوه من آمن تازن على هذا اللهم قد نعلم إنه ليحزنك الذين يقولون فإنهم لا يكذبونك أنت صادق أمين مهنكن ياك ألو أنت نادلم يتألو ولكن الظالمين بآيات الله يجحدون قرآن نو يتقلو انجي انتنا دلم يتقلو يهدم ويباسي نبياتشن بيتقلو يشال نبرتنش قرآن كمتقال نعم كمتلاتو متلاتو متلاتو نبياتشن قدن ياتشو سلوهوني بيتقلو كفر نو ناقال كفر نو لكن الله كمتلات نبيون متلات مكوان يشال نبرتنش سلزيه ነቢያችን በልባቸው ያለና ቃል ሹፍ አላህ ስብሓነ ተዓላ አቡ ጃህል እውነት እንደ ተናገረ እየመሰከረ እኮ ነው። አቡ ጃህል እውነት እንደ ተናገረ ቀድ ነዕለሙ ኢነሁ ለየሕዙኑከ አለዚነ የቁሉን አትዘን ፈኢነሁም ላ ዩከዚቡነክ አንተ ውሸታም ነህ እኮ ውሸታም ነህ ብሎ አያምኑም ያቃሉ። ወላኪን አዛሊሚን بآيات الله يجحدون إلى وروى البخاري ومسلم من حديث ابن مسعود رضي الله عنه تملكته من حديث بخاري نا مسلم يزقبوت حديث يمين ناقروا ابن مسعود نو عبد الله بن مسعود نو من ناقروا يالو من على ابن مسعود بينما النبي صلى الله عليه وسلم كان يصلي عندك النبياتشن بكعبة سر يسجدوا بسجود لاي بسجود جنباراتشو بمريت لاي تدفتو بسجود لاي يالو عند البيت وأبو جهل وأصحابه أبو جهل إنه قد دنيا شمتنا كوش ألو الزا بنبياتشنا تقب كوش ألونا فقال بعضهم لبعض أرسى برسات شومنا ألو انقريه أبو جهل نو يجمروا أيكم يجيء بسلة الجزر يعني يجمل يفرس يمنامن يأهيا فرسنا دم سقرنا منامن شملك لك أرقو تمام من يضعه على ظهر محمد إذا سجد محمد جنبارو مريت لا يسياود كسي سجد النزيه شمالكو سقرا منامن فرس دم منامن شمالكو بجربة ولا يميت لو ما نو بلو أبو جهل الناقرال فانبعث أشقى القوم شقية هنا كالنسو إنينين عليه بعد العلماء يقولون هو عقبة بن أبي معيط يا نبيات ونا نبيات انتفي على السنو يالو فجاء به فنظر حتى سجد النبي صلى الله عليه وسلم نبيات بركوع انتن برنا ودى سجود سيوردو أمت أن النزي فرث منا من وضعه على ظهره بين كتفيه بهول تكشاشو مهكل بالزابة انتناشو بأنقتاشو الزالي دفا وبمول كشاشا نقر وأنا أنظر إياي هنا إلى ابن مسعود إزاكوش بيا إياي هنا وأنا أنظر سبحان الله طيب تنظر أو لا أغني عنه شيء من أمنا ما رقال تشلم بمول فتفت تارقو يقدلوا نيال عليه قال فجعلوا يضحكون يا ساتر يا رب يا نبي الله يا حبيب الله يا رسول الله فداك أبي وأمي والله بناتي باباتي بنفسي ببيت سبي هلو يعني إيش أقول لكم والله سلزي ما نوم الشك مويه مفتيو أي يتو مفتي نوسو شيخو عالمو أرتو تو تو أنا أفسو باتشو نبياتشن فجعلوا يضحكون كا كا كا كا أقول ليسو قال لك إن إبد دزي ومن هو هذا نبي الرحمة ويحيل بعضهم على بعض يا إرس برسات شو يتيايو يساقو ورسول الله صلى الله عليه وسلم ساجد بس وجدنا يعلو هلو نقر سكست لا يرفع رأسه ممكن ياتهم بعد الدنيا يلو من نبياتشن بسجود وردو بللا ألم نو كالله كان يعلو الزا سبحان ربي العظيم سبحان ربي على إيالو حتى جاءته فاطمة فاطمة فما دوس التاي يولولتنا إيالك أسجمتاج فطرحت عن ظهره بمولو ترق أرقاك نبيه تكشا أو ردتشو نزاك وشاشاوش فرفع رأسه نبيه صلى الله عليه وسلم سلاتوشو جأرسو السلام عليكم بلو راساتشو كف هدرقو ثم قال تملكتو من دالو نبيه صلى الله عليه وسلم خلتك أنا تناقرو مجمّر يا دعاء در رجل الله شو دعاء متفض دعاء اللهم عليك بقريش اللهم عليك بقريش اللهم عليك بقريش سوست جزي أنت كفلات شو أنت لان تبي لان تتيات شو الله بكا النزي قريش لان تتوكوا شو كو أنت راسه يجيت هاي يمجب شو أنت كفلات شو عليه كيف يفلحون قوم آذوا رسولهم هكذا نبيات شو اندزي اسك ايو حزب انديت نو ميال فلات شو انديت نو يعني كالله اذنت يمي ورد الله شو قالوا نبيات صلى الله عليه وسلم انا تنستو ود بيتات شو هيدو من ادرقو ليا درقو يتشلال وي نبيات اعوذ بالله اقسم بالله within one second اينا شو ود سماي قابلو الله ملسي ستال دنقاي نو ميا وردو جبريل مطورو عند دمس ارغو ميت ارمش ارساتشو ويمدو منفاس نميلكو እንደፈለገው አላህ ያጠፋቸው ነበር ላኪን ምን አሉ كيف يفلح قوم اذوا رسولهم هكذا እንዴት ሊሆኑ ነው እነዚህ ህዝብ ነቢያቸው እንደዚህ ያሰቃዩ አሉ ሌላ ደግሞ المقاطعه مقاطعه እናንተ ታቃላችሁ ወንድሞች ለሶስት አመት ነቢያችን ሰለላና በነቢያችን ያመኑ ሰሃባዎች በአንድ ቦታ شعب ابن ابي طالب የሚባለው አንድ ግማሽ ኪሎ ሜትር በግማሽ ኪሎ ሜትር የሚሆነው አንድ ቦታ ነው እዛ አክብበው እዛ አሰሯቸው ነቢያችንና በነቢያችን ያመነ ሁሉ እዛ ለስንት ለሶስት አመት ምግብ የሚያስገብላቸው የለም የሚሸጥላቸው የለም ከነሱ የሚገዛ የለም ውሃ የሚሰጣቸው የለም ምንም የለም እዛ ገብተው በቃ ከዘመድ አዝማድ ትንሽ ከመጣ ይበላሉ ካልመጣ ደግሞ በዛ በራብ ላሳደረጋቸው ላብ እንደዚህ እንትኑ ራብ والله سعد بن ابي وقاص جغناو قادسية يكفته تلقو يطور مري من يلال والله عندن دغزي مريتون نقفر بإجاچن قفرن بسيفاچن قفرن قفرن تلوچ تلوچ كاغنين لك اند قلو انبلاچو نبر علي عندو دومو من علي عند كن بتام روبون لمموت تنش سيقرن علي مريتون دنگاين فنقلقل ارغي ድሮ የድሮ ሰዎች ቆዳ የእንስሳ ቆዳ ነው ደርቆ ቆዳ አገኘሁና ከዛ በኋላ ላለስለሰው ስፈልግ ውሃ አጣሁ አለ በሽንቲ አርጌ አለሰለስኩት አለ ወንድሞች አሁን የምንጫወትበት እስልምና በዚህ አይነት ነው የመጣ በሽንቲ አርጌ ቆዳውን አለሰለስኩትና አኘኩትና በላሁት አለ ሱብሃንአላህ አልአዚም ለሶስት አመት እንደዚህ ተቸገሩ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሌላ ብንሄድ ابن سلول የመዲና ሙናፍቅ የሆነው አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ከጦር እንትን ሲመለሱ ምንድነው ያለው እንግዲህ ከመካ ሄዱ ሙሃጅሮች ናቸው በመዲና ያሉ አንሳሮች ናቸው ከመካ ሄዱ ቤታቸው ትተው ገንዘባቸው ትተው ጥረታቸው ንብረታቸው ሁሉ ትተው ባዶ እጃቸው ነው ወደ መዲና ሄዱ የመዲና ሰዎች አቀፈዋቸው አይደለም ያበሉዋቸው አላጠጣቸው ቤት ሰጧቸው እንደዚህ ይህ ሙናፊቅ ግን በሐስድና ምናለ እነማ መሰሉና ወመሰሉሁም እነዚህ ከመካ የመጡ ሙሐመድና አስሐቦች ማለት ነው ከመካ የመጡ እኮ እነማ መሰሉሁም ከማ ይቆሉ القائل سمن كلبك ياكلك يعني وشهن ابلته اوفرونا تملسوا لنكسه نو اندميبال انزي دومو ابلان ابلان ابلان ناشونا اهون لنكسون نو بلو نبياچينن بزي عين السدب سدبه درساچو نبياچ صلى الله عليه وسلم من مالالو وندمو يعني لجو متو انقدروا سلا انقدلو اندزي انا تشكموال وفي الصحيحين في البخاري ومسلم عن انس بن مالك قال قيل للنبي صلى الله عليه وسلم لو اتيت عبد الله بن ابي بن سلول استنهدنا الله هدايه كسطو ايتاوقم ابن سلول هذا رئيس المنافقين يا منافقوش رئيسنا استنهدنا دعوانا رجلت بلو سيدنا انس لنبياتين نغراچوال ايش بلو نبياتين سلم امس الصحابه يزو ود ابي بن ود ابن سلول يهدالو فانتركب حمارا نبيات صلى الله عليه وسلم عند احيا نبر بذا وقتو انهدالن ود عبد الله بن ابي بن سلول درسنا له اهون نبيات صلى الله عليه وسلم ك احياچو وردونا كعبد الله بن ابي بن سلول لما ناغر سيلو من على ذي ملعون هنا منافق من عليه اليك اني يا محمد استراك بالراقبل باك اعوذ بالله راقبل كني فوالله لقد اذاني نتن حمارك يا هيهن ارن يا اهل يا ايهن جماعه اهيا يسو شتاكو جدلني اباك رق انتنا اهيا راق علاچو للنبياتين لكن عند جغنا نبر عبد الله بن رواحه مبالو فقال من الانصار قال والله يا لو لابن سلول لحمار رسول الله صلى الله عليه وسلم أطيب ريحة منك يا نبياتشن أهيا يسو شتو كان تيبلت على لو يا نبياتشن أهيا شتو يمشتو كان تأف كان تجمعتا كان تيبلت على لو أهون كعبد الله بن أبي بن سلول ينبرو صحابي بهونم ألا تفطروا على دلم بشك أن تندد فغضب لعبد الله سل عبد الله انتن بتعم تنددنا ابن رواحة سدبه انديت اندزي تلالها له تمام فغضب لكل واحد منهما آخر تسردبو بتعم انتن علو كعبد الله بن أبي بن سلول وقاننا كنبياتشن وقان مسردب هلو صحابي كوناتشو تسردبونا فكان بينهم ضرب مماتات جمروا لكن يمماتوا ينبروا كان بالجريد وبالأيدي بإجاتشونا بزي بكتألا كتأل منامن مماتات جمروا بيش أماتشو ياوتوا مماتات جمروا بمولو صحابي والنبي صلى الله عليه وسلم موجود قال يهن نقرسي كست منالو نبياتش صلى الله عليه وسلم تختصمون تتقاتلون وأنا بين أظهركم إني بهيوتي بأن أنت مهكل ياله نزيت تتألى الله شو بلو ودبيتات شو سيهدو الله قرآن ورده قرآن يورده يه أهود يهود تمرتات شين يجمرنا سورة الحجرات وإن طائفتان من المؤمنين اقتتلوا فأصلحوا بينهما يميلوا آية أورده ياو تتقال توال عندان دوك ابن سلول هونو عندان دوك نبيا چنگا هونو تتقال توال جن عفو بلات شو أستارقوات شو بلو الله قرآن ورده إشي ليلا في غزوة أحد تملكتوا أنه مش من أين السكاين داقن يو نبيا چن غزوة أحد يميب بالو تلك وطورنات نبيا چن ساعة سلم بيتشات شو مقرو طورنات بتقام قالي سبا سحبا تقدلو بزوك وصلو أهون قرشتشو سوستشينات شو مدتو نبيا چن أكببو سلاسة أربع بيتشا لنبي نبياتشن لمقدل بتشامت تملكت ونموش اهون ابو انيس الزيك امو سلاسة سواج السن لمقدل بيموتو سلاسة السن لمقدل بيموتو يقدلو تال هذا لمن دي يفلقون قوة بنرو يقدلو تال اهون دمو نبياتشن لمقدل سوسشينا شو تدرشو سلاسة بيتشا اربا متو لنبياتشن بقى بارغو بقى ننبقى انتنا بيرغو يقول حتى لم يبقى حول النبي صلى الله عليه وسلم سوى رجلين هلوم ششي هلوم ودك هلوم قسلي يتكرك نبياتشن بقى انا بقراء هلت سوش بيتشاناتشو طلحة ابن عبيد الله وسعد رجلين هما طلحة ابن عبيد الله وسعد ابن أبي وقاص النزي هلت هلتم دمو بجنة يتبشرون هاتشو هلتم هلتم بيتشا لنبياتشن بدرت هاتشو يتكلاكلو يواقو نبر فكانت لي لحظات عصيبة جدا وكانت أحرج ساعة بالنسبة لرسول الله نبياتشن بهوت هاتشو ملو اندزي هالقد أمبر سلاسة سوش بسيف بقرادي بتور واري تقر متونا نبياتشن لمقدر هي كانت فرصة ذهبية للمشركين فقد ركزوا حملتهم على النبي صلى الله عليه وسلم ان الساتشون بشال مقدل يورورا له وطمعوا في القضاء عليه وبالفعل لك دمو هنا كنا قروا رمى عتبة بن أبي وقاص يا سعد بن أبي وقاص وان دم مشرك نبار الزاقزي عند تور ورورو ودى نبياتشن لا كونا انتنو لا انتنو دنقاي تلك دنقاي رقو ودى نبياتشن ورورو وسي سلكو وقع على الأرض وكسرت رباعيته نبياتشن ودكو بزادن قاي تمتو ودكو هلت ترساتشو تسبره تمام كذاب ولا كما أصيبت شفته بكدمة أليمة هلت كنفراتشو أبت اي دم بدم هوني ترساتشو تسبره بزادن قاي وتقدم إليه عبد الله بن شهاب الزهري فشجه في وجهه اندقنا دمو عبد الله بن شهاب بلو متعنا በድንጋይ ነው በሴፍ ነው በጉራዴ ራሳቸው ሲመታቸው ራሳቸው ፍንክት ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። ተማም ወአሳለ ደም ደም ልክ በቃ ከግንባራቸው መፍሰስ ጀመረ። والنبي صلى الله عليه وسلم يقول اشتد غضب الله على قوم أدموا وجه رسولهم اشتد غضب الله يا الله كنت أكوت عام قالي لنبيات شو اندزهم يادرقوا سوات شيلالو بزيه دمي فسال بزيه ترسات شو تسبروال بزيه قنبارات شو تكفتوال. طيب فتحركت الرحمة يهن بلو نبيات شن تقوتو لما الرقم فلقونا انتقنا رحمة شومت أنا منالو يقول اللهم اغفر لقومي فإنهم لا يعلمون. يسلك سال حقيقة يتمتو قسلية قسلو ترسات شو تسبروال قنبارات شو تكفتوال عند إقرات شو بقلقوات قفتوال يميكلا كلا شو هلت بيتشانات شو يالو يهل بسوثي يايو مجمرة تقوتنا انتيت الله سبحانه وتعالى يقوت أبا شواليالو تنملسلنا اللهم اغفر لأم لقومي فإنهم لا يعلمون بياك ونوركون لزهاركم نبر آكم كجحيلوش ناتشو يا ربي غفر الله تشو قالوا النبي صلى الله عليه وسلم. وجاء عدو الله عبد الله ابن عبد الله ابن قمئة ابن قمئة مبالو دمو أندمت أنا بالذات أرنت كنو جنا نبياتنا يتمتنا تشو عبد الله بن قمئة مت أنا فضرب النبي صلى الله عليه وسلم على عاتقه بجربات شو دمو بتل لك سيف هذا القوم تشونا ضربة عنيفة كبد أنت أود كبد شو بجربات شو ظلت تؤلمه شهرا كذات أرنت ببيتها شو هيدو سيارفو عند ورنا يتهمموا نبياتشن بالزامم تات ابن قمئة عند يتقر سونو كباد نو سنزي كلاي ورورو جرباتشو سيمتاتشو عند ورنو يتسك أي بزا. لكن ابن قمئة لم يستطيع أن يحتك الدرعين. نعم نبياتشن هلت واشا نبقاشا بلباتشو ببرتنا بقداية السرى قاشا سلنبرا بباتشو كجرباتشو جمرو ودهوداتشو وددرتاتشو سلنبرا السون كارفو لمت على الشالم نبياتشن كذا دانو الموت مالتنو. طيب فعاود بضربة بعد ضربات ما تاتشو لك هس عندما تدبدبو يتاتشو على اندموش يتاتشو نو ويسن بلاتشو نو متسموتي اللاتشو نبياتشو يتدبدبو كونو اندموش انا دقمو سيمتاتشو ابن قمئة. فقال صلى الله عليه وسلم حتى دخلت حلقتان من حلقة المغفر بترساتشو ان بزي بترساتشو نا بغنباراتشو عند انتن برت وسط قبا معناتنا تمام. طيب وقال خذها وانا ابن قمئة يا ابن قمئة كافر كونو طال ارغود نبياتشن وروروننا بغنباراتشو يغباو برت خذها وسدات استي لنبياتشن كونو قمسات اني ابن قمئة نني عليه. فقال النبي صلى الله عليه وسلم وهو يمسح الدم كراسات شومي فالسود دم إيات الرقو قال أقمأك الله أقمأك الله إرقمانو أقمأك الله يعني قاتلك الله أهلكك الله قالوا النبي صلى الله عليه وسلم. وقاتلت أم عمارة أم عمار سيتنج أهم كنبي صلى الله عليه وسلم يقولوا سعد بن أبي وقاسنا طلح بن عبيد الله يتكلك كلنا شو طوري متقال بجربات شوي قبال سيفي متقال بإجاة شوي كلاك كلالو عندي تسيت نبرج أم عمارة يمتبالهم أم عمارة كان بيها شلات أقبني سيتنا من تارقال ليش أدرقش نجي. فاعترضت لابن قمئة ابن قمئة بس تجرباو يهدج بقونو يمتاج بشمال بيمين يهدج بتقام أسشقرشو لكن سويو بتقام كبالنو فضربها ابن قمئة على عاتقها بزي بتكشوالي بدم بمتاتنا ضربة تركت جرحا أجوف نقول قوات هنا زي تكشوالي السو بمتات قوسلي لك وها ميز قول قوات هنا مارتنو بحالا ستدن مارتنو. وضربت هي السو هذا ممتاتشو ضربت ابن قمئة عدة ضربات السو يمتاتال السوات متوالج ላኪን ካነ አለይህ ድርዓን ትላልቅ በብረትና በቆዳ የተሰራ እንትን በስተጀርባውና በስተፊቱ ዋሻ የምትሉት ጋሻ መከላከያ ለብሶ ስለነበር እሷ የጣለችው ሴፍ ሊገድለው አልቻለም። ጦርነቱ ተጨረሰ። ህዝቡ ሁሉ በየቤቱ ተመለሰ። ኢብኒ ቀሚአ ያኒ ነቢዩን ገደልኩ ወይም አቆሰልኩ ብሎ ተደስቶ ቁረሾቹ ወደ መካ ተመለሱ። እያንዳንዱ ሰው በቤቱ ገባ። ኢብኒ ቀሚአ ኑሮውን ጀመረ ማለት ነው። በመካ አሁን ከብቶች ነበሩት፣ ፍየሎች ነበሩች። ፍየሎቹና ከብቶቹን ለማየት ብሎ ወደዛ ያሉበት ከብቶች ሄደ ማለት ነው። ፈለማ አደ ኢብኒ ቀሚአ ሊአህሊሂ ባዕደ ልገዝዋ ኸረጀ ኢላ ገነሚሂ የእነሱ ፍየሎችና ከብቶች ያሉበት ቦታ ሄደ። ፈዋፋሃ አላ ዙርወቲ ጀበል በረዥም ተራራ እዛ ቁጭ ብሎ አያቸው። ከብት ነበሩት፣ ግመሎች ነበሩት፣ ሙኩት የሚያህል ነገር ነበሩት። ከዛ በኋላ በብትር አድርጎ እያስነሳቸው እነዚህ ፍየሎች ፈሸደ አለይህ ተይሱን ከቢር ትልቅ ሙኩት ነው። እንደዚህ አድርጎ ሲይዘው በእግሩ ገፍትሮ ሲመታው ፈነጣሐሁ ነጥሐተን አርዳሁ ቢሃ ሚን ሻሂቅ ልጀበል ከዛ ትልቅ የሆነው ረዥም የሆነው ተራራ አንድ ጊዜ ሲገፋው ያ ሙኩቱ ተንከባልሎ ወደ መሬት ወደቀና ተረፋትቶ ሞተ። እዛ ሰው ባይገድለው አንድ ሙኩት ገደለው ማለት ነው። ቃል ፈአርዳሁ ቢሃ ሚን ሻሂቅ ልጀበል ፈሰቀጠ አስፈለሁ ሙፈተተን ብትስጥስ ብሎ በዛ በተራራው ስር እዛ ሙቶ ተገኘ ማለት ነው። ሀዛ ጀዛኡሁ ፊ ዱንያ ወጀዛኡሁ ፊ ልአኺራ ሰነራ ጠይብ። ካነ ረጅሉን ቃሪአን ደሞ ሌላ ተመልከቱ ወንድሞች፣ አንዱ በጣም የሚጽፍና የሚቀራ በነቢያችን ሰለላሁ ዐለይሂ ወሰለም ያመነ ወጣት ነው እና ሱረት አልበቀራ እና ሱረት አሊ ዕምራን ሐፍዘዋል ሰውየው። ተመልከቱ ወንድሞች እና በሰሓባ ሰሓባዎቹ አብዛኞቹ የማያነቡ የማይቀሩ ያኒ እንትን ነበሩ፣ የገጠር ሰዎች ናቸው። እና ብዙ ሱረት አልበቀራ እና ሱረት አሊ ዕምራን የሐፈዘ ትልቅ ስኮላር ሆነዋል ማለት ነው። ከነቢያችን ጠጋ ብሎ ዋሕይ ይጽፋል። ቁርአን ሲወርድ እነሱ ነው የሚጽፉ። አሁን ይህ ሰውየው ዋሕይ ይጽፍ ነበር። ቁርአን ሲወርድ ለነቢያችን የቁርአን ዋሕይ ይጽፍላቸው ነበር። ምክንያቱም ሁወ ሐፊዘ ሱረት አልበቀራ ወሐፊዘ አሊ ዕምራን ነቢያችን አቀረቡትና ዋሕይ ትጽፋለህ አሉት። ከእሳቸው ጋር ዋሕይ ይጽፍ ነበር። ወካነ ረጅሉ ኢዛ ሐፊዘ ነዓም የቁል ፈአግራሁ ባዕደ ልሙሽሪኪን እነዛ ሙሽሪኮች መጡና ገንዘብ ሰጡት፣ መሬት ሰጡት፣ ከብት ሰጡት። አግራሁ ያኒ በጣም አታለሉትና ቢማሊን ወሰርዋ ፈርተደ አን ልእስላም። ያአላህ እስላም ብቻ አይደለም የነበረው ሰውየው፣ ሰሓቢ ብቻ አይደለም የነበረው፣ ከፍተኛ ቦታ የቁርአን ጸሐፊ ነበር ለነቢያችን። ከፈረ፣ ወደ ቁረሹ ተመለሰ። ጠለበን ሊሃዚህ ልሙትዓ ሊሃዚህ ልሙትዓ ይህን ለሑጣመ ዱንያ ለዱንያ ብሎ ለገንዘብና ለመሬት ለከብት ምናምን ለሀብት ብሎ ዲኑን ትቶ ወደ ቁረሾቹ ሄደ ማለት ነው። ወአኸዘ የስተህዚኡ ቢነቢይ በነቢያችን ማሾፍ ነቢያችን መስደብ ጀመረ። ወየቁል ቁርአን መሰላችሁ እንዴ? ይህ ሙሐመድ የሚያነበው ቁርአን መሰላችሁ? እረ ቁርአን አይደለም እኔን ጠይቆኝ ጻፍኩለት እኮ ነው። አንድ ደግሞ ሌላ የሚጽፍለት አለ። እኛ ስንጽፍለት እናመሽና በሌሊት ጥዋት መጥቶ አላህ እንደዚህ ብሎኛል ይላል ማለት ጀመረ። እሽራይኩም ያ ኸዋ እሽራይኩም ልከዚብ ወደጀል ሀዛ ፈዓሊመ ነቢ ስ ሰለም ነቢያችን ይህን ነገር ሰሙት። ፈቃል አላሁመ ጅዐልሁ አያ ቅጣው አይደለም ያሉት ለአላህ ላ ቅጣትማ ምን ያደርግለታል? አያ አያ ምንድ ነው አያ በአማርኛ ያኒ የሰው ማሰቂያ ወይም ደግሞ አርአያ አድርገው ለመጥፎ ነገር አርአያ አያ ያኒ ማድር በአማርኛ ምንድ ነው ተአምር አው ተአምር አርገው ተአምር አርገው ጌታ ያሉ። ኦኬ ከዛ በኋላ ምን አለ فعلم النبي صلى الله عليه وسلم فقال اللهم اجعله آية. ከዛ በኋላ ሰውየው ብዙ አልቆየም ሞተ። ይህ ወጣት ሞተና وانقطعت اللذات ገንዘቡ ወላ ጉበው ሁሉ ትቶ ሞተ። وبقيت الحسرات ጸጸት ብቻ ቀረ አይደለም። ከሞተ በኋላ ተመልከቱ ምንድነው የተገኘው። ነቢያችን ዱዓ አድርጓል። ዱዓ ካደረጉ በመሬት አይወድቀም። መጭ የሁሉ ነቢዮች አይ ነቢ ዱዓ ካደረገ አላህ ቀጥታ ነው የሚቀበለው። ከዛ በኋላ ሞቶ ደፈኑት፣ በቀብር ደፈኑት። حفروا له حفرة فدفنوه فلما اصبحوا طوات سملس ودزا بيزا سيالفو مروا بقبره فاذا الارض قد نبذته فوقها تفلا مريتو اوطاچونا كقبر وطو ازا منجت تطلو اغنوت واذا جثته ملقات على التراب فعجبوا بتام غرماچو من نو ياوطاو كيف اخرج من قبره فقالوا هذا من فعل محمد واصحابه. محمدنا يا محمد بالا دروبوش يادرغوت نو يي نغر قالوا ثم عاودوا فحفروا له اعمق اللحد بتام زق يالنا طلقت يالو غدغاد ازا قفرنا ازا اسغبتو بزو افرنا دنگاي دبدبوت ازا فاصبحوا طوات متو فمروا بقبره فاذا الارض قد لفظته فوقها اندغنا وقتو اغنيوت فقالوا هذا من فعل محمد واصحابه ثم عاودوا فحفروا له اعمق حفره اندغنا طلق يهونو غدغاد ازا دفنوت فاصبحوا فمروا بقبره فاذا الارض قد لفظته لثالث مره ثلاثه غزي فقالوا هذا ليس من فعل بشر يه يسو درغيت ادلم فتركوه منبوذا على الارض الثعالب قبره اهيا امبسا انزي وفوتش سيتعاوتوبت بمولو ترفاتتو انسسا بلاو جما كذا بخلا بزا طفا الغربان هي طقر وف يمتا كسو يبلا مكا تمغبو وفوش تمغبو انسساو تمغبو نعوذ بالله من الضلال بزي طفا مارتنو. طيب والاخير ما قرشا نغراچو سبحان الله يا ما قرشا እንኳን በህይወታቸው ነቢያችን ሳይሰለም ከሞቱ በኋላም ጣላት አላቸው። ከሞቱ በኋላ ነቢያችን የሚጠሉ ስንት ሚሊዮን ነው። በመጀመሪያ ይሁዶችና እነዚህ ነሳራ ምን ተገኘ ባሉኝ እስቲ የተገኘው ሱልጣን ኑረዲን መህሙድ የሚባለው በሱሪያ አገር አሚር አልሙእሚኒን ነበር። የመጨረሻ ቅሳ ነው የምነግራችሁ። ሱልጣን በዚህ ጊዜ ሱልጣን ነበር የሚባለው መስፍን ማለት ነው፣ ወይም ደግሞ አገረ የአገሩ መሪ ንጉስ እንደሚባለው። ሱልጣን ኑረዲን መህሙድ የሚባለው ጥሩ ሙስሊምና ጥሩ አሚራን ሙእሚኒን በሱሪያ ሆኖ የአረብ አገሮችና መካና መዲና በቁጥጥር ስር ነበር። በቁርአን ነው የሚሄደው፣ በሱና ነው የሚፈርደው። ህገ መንግስቱ በሱናና በቁርአን ነው። እሱ አሚር ነው፣ የአገሩ መሪ ነው። አንድ ቀን ተኝቶ ሌሊት ነቢያችን ሙተዋል እኮ አሁን እኮ ነው በ200 ዓመት ምናምን እንደዚህ ነው የምላችሁ ያለው። አሁን ተኝቶ ያለ ሌሊት በህልም ነቢያችን ያየ በህልም فقال له النبي صلى الله عليه وسلم يا محمود قالت يا سلطان محمود نور الدين يا نور الدين قالت نعم انقذني من هذين الاشقرين كنزي هولت صقري بزاباتشو منوكوسيوچ كنزي هولت ادنين ارداني قالت اهون سئلاچو اياچو كنغالاچو اندموچ ኑረዲን መሐሙድ አሚር አልሙእሚኒን ተኝተዋል። በህልም ምን ያያል? ሁለት ሰዎች ጢማቸው መሬት የሚደርስ ነው፣ ጸጉራቸው ምናምን ልክ መነኮሴ ባህታውያን። አሳዩት ነቢያችንና ከነዚህ ሁለት እኮ እንድታድነኝ አሉት። ከዛ ተነሳ። فقال هذا رسول الله سبحان الله ምንድነው የሚሉኝ አለ። ተጠራጠረና ተኛ። ሁለተኛ ቀን መጣ። እንደገና በህልም አያቸው። فقال النبي صلى الله عليه وسلم يا سلطان نور الدين እኔ ምልህ እኮ ከነዚህ ሁለት እርዳኝ አርቀልኝ እኮ ነው ምልህ አሉት። ከዛ ተጠራጠረ፣ በጣም ፈራ። ሌሊቱን በሙሉ ሳይተኛ ለማግስቱ ሲተኛ ለሶስተኛው ጊዜ አክርረው ተናገሩት ነቢያችን ሰለላሁ ዐለይሂ ወሰለም ያ ኑረዲን ያ አሚር ምንድነው ምልህ አንተ? እነዚህ እያቸው አስቸገሩኝ እኮ በመዲና መጥተው አስቸገሩኝ አሉት። በሶስተኛ ቀን የመንግስታው ትእዛዝ አዋጅ አወጀና በሙሉ ወታደሮች አሰልፈው ወደ መዲና ሄደ። በመዲና ገባ። አሚር አልሙእሚኒን ነው። በመዲና ያሉ በሙሉ የመንግስት ሰራተኞችና ወታደሮች በደንብ ተቀበሉት። በመስጊዱ አስገቡት። አሁን ትእዛዝ አዘዘ። ምን አለ? በመዲና አልሙነወራ ያለ ወንድ ትልቅም ትንሽም ጥቁሩም ነጩም ሁሉ መጥቶ ሰላም እንዲለኝ አለ። ምን ፈልጎ ነው እንደዚህ ያለው? እነዚህ ሁለት ሰዎች ሊያያቸው ማን ናቸው እነዚህ? አሁን በሙሉ የመዲና ሰዎች መጥተው ሰላም አሉት። አላገኛቸው። ሌላ ትእዛዝ አዘዘ። በቤት ያሉ የታመሙ ተሸክማቸው አምጡት አለ። በቤት ያሉ አከለ ስንኩላት በሙሉ ተሸክመው አመጡለት። ሰላም አላቸው። ማንም ሰው አላገኘም። እነዚህ ሁለት ሰዎች አላገኘም። ከዛ ተደነቀ። እኔ ያየሁት ነቢያችን ሶስት ቀን እንደዚህ ሲናገሩ ምንድን ነው አለ። ከዛ አላረፈም። ጠየቀ። ማን የቀረ አለ? ማንም። እረ ባካችሁ ማን የቀረ አለ? ምንም። አንዱ ተነሳና የአሚር አልሙእሚኒን የቀረ ሰው የለም፣ ግን ሁለት መነኮሴዎች አሉ እዛ ርቀው ነው 1 ኪሎ ሜትር ርቀው በዛ በበረሃው እዛ አንዲት ጎጆ ሰርተው በዒባዳ ነው የሚታወቁ። ሌትና ቀን ሲጾሙና ዒባዳ ሲያደርጉ ሁለት አሉ። ሰውም አይደፍራቸውም እዛ። ኦ አለ። እነሱን ነው ፈለግኩት አለ። ውሰዱኝ አለና ሄደ። ሁለቱም በህልም ያያቸው እዛ ቁጭ ብለው ትንሽ ጎጆ ሰርተው ዒባዳ ያደርጋሉ። فقال سلطان نور الدين محمود ምንድነው የምታረጉት? እዚህ ዒባዳ እናደርጋለን። ከየት ነው የመጣችሁ? የሁዶች ናቸው። እና ከዚህ የሁዶች መሆናቸውን አወቀ። ስዕላቸው እነሱ ነው። ሁለቱም እነሱ ናቸው በህልም ያዩ። አሰራቸው። ምን እያደረጋችሁ ነው? ተመቱ፣ ተገረፉ፣ ተቀጡ፣ ተመርመሩ። መጨረሻ ነገሩት። ጎጆው አንሱት አለ አሉ። ጎጆውን ሲያነሱት ከጎጆው በፊት ተቆፍሮ በውስጥ ሌሊት ሌሊት ይቆፍራሉ። ሰራተኞች እያመጡ በሌሊት ይቆፍራሉ። ቆፍረው ከመሬት በታች እየሄዱ በነቢያችን ቀብር መድረስ ትንሽ ቀራቸው። የነቢያችን ሬሳ ይዘው እንዲሄዱ ነው። ላኢላሀ ኢለላህ። በዚህ ዘመን እኮ ነው ወንድሞች፣ ትንሽ ሲቀራቸው ነቢያችን ሰለላሁ ዐለይሂ ወሰለም በህልም ለዚህ አሚር አልሙእሚኒን ይህን ሪሳላ አደረሱለት። ከዛ በኋላ ህዝቡ ተሰበሰበ። እነሱም ተለፋለፉ ማን እንደላካቸው። ወራአሁም النصارى واليهود እንዳሉ ፖለቲካው ታወቀ። ህዝቡ ተሰበሰበ። ሰላተ ጁምዓ ተሰገደ። ሁለቱም አንገታቸው ቆረጧቸው፣ ገደሏቸው ማለት ነው። የተቆፈረው ሁሉ ተደመደመ፣ ተሸፈነ፣ መሬት ሆነ። ከዛ ለመዲና ለቀብርና ለመዲናው መስጂዱ ጥበቃ ተደረገለት ማለት ነው። በህይወታቸው ሳይቀር ከሞቱ በኋላም ነቢያችን ሰለላሁ ዐለይሂ ወሰለም ለማሰቃየት ሞከሩ ማለት ነው። ሀከዛ ጃአ አልኢስላም። ወንድሞች ነቢያችን ይህን አሁን የነገርኳችሁ የነቢያችን ብሶትና ስቃይ ከሺ አንድ ነው ወንድሞች። የተሰቃዩት የተሰደቡት ብዙ ነገር ነው ላኪን እንደ አብነት እንደ ምሳሌ ያመጣላችሁና አሁን حرام علينا والله حرام حرام والله እስልምና እንደዚህ ስንጫውትበት በሀገራችን ቢሆን ዳንስ ቤት ምናምን የምንዘራና እንትን በአውሮፓ በአረብ አገሮች በምን በምን በምን በካፊሩ ተውትና እስላሞቹ ይብሳሉ አሁን የእስላም አገሮች ስንት ነገር ይሰራል ነቢያችን ሰለላም ይህን ደም ከፍለው ይህን ህይወታቸው አጥፍተው 120 ሺህ ሰሃቢና ታቢዒ ለዚህ እስልምና የተገደለና ደሙ የከሰከሰው በአረብ አገሮች 120 ሺህ ይሆናሉ ሰሃባና ታቢዒ የሞቱ በዚህ ተከፍሎ ወደኛ መጣ እስልምናው على كل حال ወንድሞች حقيقه اني ازي بابك ايشالنيال مكنياتهم اهون فلا اقسم برب المشارق بي كجمركو نغنا منشرسو يي ود ليلى عالم لنغبا سلهونه يهن بموقو ياله بموقو اهون نبياچين ياغنيوت سقاينا ياغنيوت طرت جغننت ياسالفوت يا صحابه جغننت بمولو بموقو ياله سنا قزقزو ود ليلى ማለፍ የለብንም 39ኛው አያ ጨርሰናል እና የቀሩት አንድ አምስት አያት ናቸው ነገ ኢንሻአላህ በአንድ ሰዓት እንጨርሳቸዋለን ኢንሻአላህ ስለዚህ እስቲማይክ ልስጣችሁና እንዴ ከእናንተ ያለቀሰ ከሌለማ ሁነት ድንጋይ ነን ድንጋይ ምን ያለው አላህ Subhanahu Ta'ala በሱረት አልበቀራ የሚያስታውሳለ بسورة البقرة الله سبحانه وتعالى سأل بني إسرائيل سنناقر قالوا ادعوا لنا ربك يبين لنا منا منا لنا كذا الله سبحانه وتعالى وزو تأمر سياسات شو كفروا يهلوا أيتوا يموتوا سو بباريس قارقوا عندك زي سيموتوا تنستوا بأينات شو يايو بموسى كفروا الله منا لاتشو ثم قست قلوبكم من بعد ذلك يهنوا له تأمر إياياتشو أهن دمو إنيا يا نبياتشن بصوت الناس كاي بمولو جغننت الناس اللي فتنقر إياياين أنت يانتلج نبياتشن صلى الله عليه وسلم كاغنيوت سكاي يانتلج بياغن تنجتها التادرم يقول سبحانه وتعالى ثم قست قلوبكم من بعد ذلك فهي كالحجارة لباتشن دا دنقاي هنوال لا دنقاي شلال عليه او اشد قسوه كدنغاي بلاي لباچو هوني وان من الحجاره لما يتفجر منه الانهار دنغاي انكون نزي كوربتاوچنا تراراوچ بدنغاي منامن يتسرو فنقل بلو تكفتو من وها يوطالو ونز يوطالو وان من الحجاره لما يتفجر منه الانهار ليلاس وان منها لما يشقق فيخرج منه الماء عندد دنغاچنا አንዳንድ እንትን ጠንካራ ተራራዎች ኮረብታዎች እንኳን አሉ ተከፍተው ውሃ ያወጣሉ አለ وان منها لما يهبط من خشيه الله አንዳንድ ድንጋይ ደሞ ከላይ ከተራራ ድሩድሩድሩድ ብሎ ይወድቃል የአላህ ፍራቻ ነው ይሄ ነገር አሁን ምዕራባውያን ወይም እኛ እስላሞች ተምረው የሚባሉ እንትኑ ተምረናል የሚሉ እስላሞች ድንጋይ እኮ ከተራራ تنكبال لو يوردال الله انفرتو بتلو يميامن الله تاغنياله الله قد نزي هلال وان منها كنزي تراراو انتنو دنگايوج لما يحبطو تنكبال لو يودقال لمن من خشيه الله وما الله بغافل عما تعملون على كل حال ابو اس مايك لنانته مايك لنانته هلو نا استي تناغرو والله استي اسدسوتن لباچن استي كفاتو يا نبياچن وديتا يا نبياچن فقر والله كزي حنصار كسمانو انصار نحب النبي صلى الله عليه وسلم نموت لحبه والله يعني نضحي انفسنا لحبه صلى الله عليه وسلم نحب النبي صلى الله عليه وسلم ونحبه بلا تشستي انغورغور تستج تنش مايك فري لنا انت ان شاء الله ደረህ ወደቀ ወዳው ደሙን የደሙንም እንትኑ ቆርጠው ስለነበሩ ወደው ደሙ ፏፏፏፏለና ሲወድቅ ምን አለ? ተውት አለ። አረ እንዲሁ ይሄ ነገር እርግጠኛ ነህ? መህዲህ ነው መላም የለው ምናምን ሲሉት ሙሽሪኮች እዚያ ጦር ሜዳ ላይ አይ እንኳን ጦር ወርውሮ አይደለም አለ። አጂብ ነው ወላሂ፣ ሲራ ካነበባችሁ ማለት ነው። ሙሐመድ እንኳን ጦር ወርውሮ መትቶኝ አይደለም አለ፣ ምራቁን እትፍ ቢል ይገለኛል አለ። እና ይህን ሰው የገደሉት በረሱል ዓለይሂ ሰላቱ ወሰላም ናቸው። ለትንሽ ጊዜ ቢያሰቃያቸውም በእሳቸው እጅ ነው የጠፋው ለማለት ፈልግም። እና እዚህ ዛሬ ኡስታዝ ከሰጡን ለእኛ ብዙ ጠቃሚ የሆኑ ነገሮች አሉ። አንደኛ ምንድን ነው? መጥፎ ጓደኛ መያዝ ምን ያህል አደገኛ እንደሆነ ዑቅባ ቢኑ አቢ ሙዒጥ እና ይሄ ሰው በጣም ኡስታዝ እንደነገሩን በጣም ጓደኛሞች ነበሩ። አሁን በእኛም ዘመን እንግዲህ ሐቅን መስመር አስተው ወደ ዶላል የሚወስዱ ብዙ ወንድሞች አሉ። ቁርአኑ ይሄን ይላል፣ ለረሱል ዓለይሂ ሰላቱ ወሰላም ሐዲስ ይሄን ይመስላል ሲባሉ አንዳንድ ከመካከላቸው የሆነ ያልሆኑ እውቀት የሌላቸውን ወንድሞች የቁርአን አይዲያ የሌላቸው የዲን ግንዛቤ የሌላቸው ዝም ብለው ስማቸው ሙሐመድ ሙስጠፋ የሆኑ ወንድሞች አሉ። ከመካከል ደግሞ ችን ሹጃ ወይ ሚንሃጅ ምናምን ቀርተው አንዳንድ ጣል ሐዲሶች አልፎ አልፎ ጣል ጣል የሚያደርጉ ወንድሞች አሉ። የእነዚያን እውነት መስሏቸው ከዲን አልእስላም ከቁርአን ከሐዲስ እርቀው ዑለማዎችን ጠልተው የእነዚያን ሰዎች እየሰሙ አፈንግጠው የሚሄዱ ወንድሞች አሉ። ነገ ጥላት ነው የሚሆኑባችሁ። እዚህ ውስጥ ካላችሁ አልአኺላኡ የውመኢዝን ባዕዱሁም ሊባዕድን ዓዱው ኢላ ልሙተቂን። አሁን ይሄ ፍሬንድ ኦፍ ማይንድ ጠዋት እንደው ካየሁ እኮ ስንት ጊዜ ለምን ጠፋህ እያልክ የምትጠይቀው ጓደኛ ከዲን አልእስላም ከተውሒድ ጋር የተያያዘ ከአቂዳ ጋር የተያያዘ ካልሆነ ዝም ብሎ ቀሶስ እያወራ ጊዜህን የሚያባክንብህ ነገ እጅህን ነው የሚያስቆረጥምህ። እና ጥንቃቄ ያስፈልገናል ማለት ነው። የእነዚህን ሰዎች የዑቅባ ቢኑ አቢ ሙዒጥን በሱ ምክንያት ይወርድ እንጂ ሱረቱል ፉርቃን አላሁ ተዓላ ቁርአን የወረደው ወየውመ የዐዱ ዛሊሙ ዐላ የደይህ አንድ እጁን አይደለም ሁለት እጁን አስገብቶ ነው የሚቆረጥመው። ጸጸቱ ነዳማው ወየውመ የዐዱ ዛሊሙ ዐላ የደይህ የቁል ያ ለይተኒ ተኸዝቱ መዐ ረሱል ሰቢላ። ይህን ሁሉ የሚለው በምን ነው? በኡበይ ብኑ ኸለፍ ምክንያት። እና እዚህ ውስጥ ያላችሁ ወንድሞች ካላችሁ መጥፎ ጓደኛ ጥሩ መስሎ ነገ እጅህን ያስቆረጥመሃል። እህቴም ከሆንሽ እጅሽን እንዳትቆረጥሚ ጥሩ ጓደኛ ወደ ዑለማዎች ወደ አዋቂዎች ጠጋ ብለን እስከ መጨረሻው መጓዝ መቻል አለብን። ምክንያቱም ከዑለማ የተጠጋ ሰው አላህ የሻለት ዓሊም መሆን፣ ካልሆነ ደግሞ ከዑለማዊ ጠጋ ብለን ካልነ ጠፍተን አንጠፋም። እና ኢንሻአላህ ግን ለነብዮች ብዙ በቁርአን አያት ይህን ኡስታዝ ዛሬ ያስተማሩን የረሱል ዓለይሂ ሰላቱ ወሰላም የደረሰባቸውን ስቃይ እሳቸው የመጀመሪያ እንዳላደሉ በተለያዩ የቁርአን አያቶች ያለፉ ነብያቶችን ታሪክ አይዞ አንተ የመጀመሪያ አይደለህም ትንሽ የኑሕን ቂሷ ብንወስድ ለምሳሌ ኑሕ ዓለይሂ ሰላም አልፈ ሰነትን ኢላ ኸምሲነ ዓማ 950 ዓመት እኔ ዲዓውቱ ቆሚ ሌለን ወነሃራ ወአስረርቱ ለሆም እስራራ ያን ሁሉ ስድ ጠዋት ማታ ዴይ ኢን ናይት ፓብሊክሊ ፕራይቬትሊ ያን ሁሉ ዲዓዋ ሲያረጉ ወገኖቻቸው ምንድን ያረጉባቸው? እንግዲህ ቱመ እኒ ዲዓውቱሁም ጀሃራ ምን አሉ? ጀዓሉ አሳቢዐሁም ፊ አዛኒህም ወስተግሸው ثيابهم واصروا واستكبروا استكبارا አሳቢዕ ማለት በአረብኛ ቋንቋ ኡስታዝ ያው ያብራሩልታን ኢንሻአላህ። አስዋቢዕ ማለት የጣታችን ጫፍ አናሚል ነው የሚባለው። አላሁ ተዓላ የገለጠው ግን አስዋቢዕ ብሎ ገለጠው። ለምን? አንድ ሰው አንድ ዳዒ እኛ ማለት ነው፣ በዘመናችን አንድ ሰው ቁሞ ዳዕዋ እያደረገ ጆሮውን ቢጠቀጥቁበት ጣታቸውን አስገብተው መግባት ቢችል ከውስጥ አሳልፈው አስገብተው መዝጋት እንዳይሰሙ ማለት ነው። በአናሚል አይደለም የገለጠው። ጀዓሉ አሳቢዐሁም ፊ አዛኒህም ፊትህን ንግግር እያረክ አንተ ፊትህን ጋቢያቸውን ሁሉም መቶ ሰው ሁለት መቶ ሰው ባለበት ሁሉም ፊቱን ቢሸፈነብህ ዳዕዋ ታደርጋለህ? አናረግም። ገና እንደው ፊቱን አጨፈገገብኝ አንድ ነገር አርግብኝ ብለን ነው እኛ ዳዕዋ የምናቆመው። እና ይሄ ዲን አልእስላም እንደዚህ እንደው በቀላሉ ዝም ብሎ ስሙዝ ሆኖ የመጣ ነገር አይደለም። እና ነብዮች በአጠቃላይ ታሪካቸውን ስታይ ግን ይህን ሁሉ ለረሱል ዓለይሂ ሰላቱ ወሰላም አንተ የመጀመሪያ አይደለህም፣ አይዞህ ተስሊየተን ሊረሱሊሂ ሰለላሁ ዓለይሂ ወሰለም አይዞህ እያለ ያጥናናቸዋል አላሁ ተዓላ። የሁሉ ስቃይ አሁን ኡስታዝ የነገሩን እንደዚህ ብሎ የመጣውን ዲን እኛ ግን ቁጭ ብለን ቀዝቃዛ ውሃ እየጠጣን ምን እያልን በጣም እንቀልድበታለን፣ እናሾፋለን፣ እንቀልዳለን። እና ግን የምንቀልደው ምንድን ነው? ቁርአንን ካለመረዳት የተነሳ የረሱል ዓለይሂ ሰላቱ ወሰላምን ታሪክ ባለማወቅ የረሱል የሰሓቦቻቸውን ታሪክ ባለማወቅ ነው እንደዚህ ልንሆን የምንቻለው። ምክንያቱም ታሪካቸውን በትክክል ካወቅን እንዴት እንደመጣ ዲን አልኢስላም ከኑህ ጀምሮ በረሱል ዓለይሂ ሰላቱ ወሰላም ብቻ ሳይሆን በሌሎች ነቢያቶችም የደረሰባቸው ችግር ብዙ ነገር ነው። እንደውም ኸባብ ቢኑል አረት ታውቃላችሁ እንግዲህ ሰዓቦቻቸው ረሱል ዓለይሂ ሰላቱ ወሰላምን እንደው ስቃው በዛ እንዴት ነው ዱዓ አድርግልን ሲላቸው ምንድን ነው አሉት። ገደም ብለው የነበረ ቁጭ አሉና ምንድን ነው የምታወራው አሉት። ከእናንተ ገና ብዙ ይጠበቅባችኋል። ከእናንተ በፊት የነበሩት ኡማዎች በሚንሻር ከሁለት እየተከፈሉ ለተውሒድ ብለው ንቅንቅ አላሉ። ወሰማ ኢዛት ልብሩጅ ወለውም ልመዑድ ወሻሂድ ወመሽሁድ አንብበናል አይደለም። ከ20 ሺህ በላይ ጉድጓድ ምሽግ ውስጥ እሳት ቆፍሮ ሲያስገባቸው ለዲናቸው ወደ ኋላ ብለዋል። እኛ ግን ኩፍኝት አድርገን መሄድ እያፈርን ነው። ተመልኩት የእኛ ኢማንና የድሮቹ ወይም የሰሓቦች ምን ያህል ልዩነት እንዳለን ለማወቅ ብዬ። ጉድጓድ ውስጥ እሳት ሲከቷቸው ወደ ኋላ ብለዋል አላሉም። እኛ ግን እንኳን እሳት ጉድጓድ ተቆፍሮ አይደለም እሳት ትገባለህ ተብለን ከሰው መካከል ወላሂ ኡስታዝ፣ በዚህ በአሜሪካ ነው የምላቸው፣ ብዙ ወንድሞች ኩፍኝት አድርገው መሄድ ያፍራሉ። ምክንያቱም ሙስሊም ነው እባላለሁ ብሎ ነው። ምን አሁን ቴሮሪስት ይሉኛ ነው ምን ይሉኛ የማይባል ነገር የለም ኡስታዝ። ሴቶቻችንን እህቶቻችንን አይደለም እኛ ወንዶቹ ኩፍኝት አድርገን መድን እያፈር ነው። ሰላም አለይኩም ሲባሉ ወንድሞች ወአለይኩም ሰላም ወረሕመቱላሂ ላለ ማለት በአፍንጫው እንደዚህ ይላል። በሩቁ ስሙ መሐመድ ነው አህመድ ነው። እና እንደዚህ እኛ ምክንያቱም ይሄ ሁሉ ምንድን ነው ከቁርአን መራቃችን። ቁርአንን ብናውቅ የረሱል ዓለይሂ ሰላም ሲራ ካነበብን ግን ወላሂ እንኳን ኩፍይት ማድረግ ቀርቶ እሳት ተቆፍሮ እንደ አስሓብ አልኡኽዱድ ብንገባ ወደ ኋላ አንልም፣ ለዲናችን አንሸማቀቅበትም ነበር። ይሄ ሁሉ ምንድን ነው መንስኤው ምንድን ነው? ጅህልና። እና ከጅህልና ንራቅ። እንዲህ አይነት ዑለማዎች እያሉን ጃሂላን እንሁን ለማለት ነው። ኢንሻአላህ አውፍ በሉኝ ብራዘር ወንድሜ አቡ አኒስ። ኢንሻአላህ ያው አንድ ሳይድ ስለሆነ ጆሮአችን እየቀረበ ነው እና ኢንሻአላህ ኡስታዞቻችን እንጠቀምባቸው ለማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩም ላሁ ኸይር ኡስታዛችን አቡ መሐመድ፣ አላህ አፊዋን ይስጥልን፣ አላህ ያቆይልን፣ እንዲያውም በጀነት ፍርደውስ አላህ አድርገው። እንዲሁም ኡስታዝ ኑር ሐሰን ጀዛከላሁ ኸይር። እንግዲህ ብዙ ተብሏል። ማሻአላህ የሚያስለቅስ የሚያሳዝን ታሪክ ነው የሰማነው። ሁሉ ተደጋግሞ ቢሰማ ተደጋግሞ ቢነገር ወላሂ የማይሰለች የሚያስደንቅ ታሪክ ነው። ሁልጊዜ ይህ አሁን በትክክል የተደረገ ዝም ብሎ ፊክሽን የተጻፈ አይደለም። አሁን ሌሎች ታሪክ ብታነብ 99% ፊክሽን ተደርጎ ነው የሚወራው ታሪክ እያሉ የሚዋሩት ማለት ነው። ይህ ግን የረሱል ሰለላሁ ዐለይሂ ወሰለም ሲራ፣ የረሱል ሰለላሁ ዐለይሂ ወሰለም ታሪክ በትክክል የተፈጸመና በራሳቸው ላይ ሁሉ የተካሄደ ትልቅ ሙከራና መከራ ነበረ። ረሱላችን ሰለላሁ ዐለይሂ ወሰለም እንደ ተራራ ልክ እንደ ትልቅ ተራራ ሆነው ሁሉን አስተናገዱት። አንድ ቀንም በጣም ደከመኝ ሰለቸኝ ሳይሉ፣ ተመታሁ ቆሰልኩ ሳይሉ፣ ትከሻቸው ተሰበረ፣ የራሳቸው የጋሻ መከላከያው ብረቱ ሰውነታቸው ላይ ገባ፣ ጥርሳቸው ተሰበረ፣ ራሳቸው ተፈነከተ። ምን የቀረ ነገር አለ? የቀረ ነገር የለም። ያ ሁሉ ረሱል ሰለላሁ ዐለይሂ ወሰለም እንደውም ከዛ ተመልሰው ወዳውኑ ነው ለጦርነት የወጡት። ረሱል ሰለላሁ ዐለይሂ ወሰለም ተከታትለን መያዝ አለብን ብለው ወዳውኑ ነበረ በማግስቱ እንደውም ሌሎች ተጨምረው እንዳይወጡ ትላንት ጦርነት የነበራችሁ ተከተሉኝ ብለው ተከታትለው ሲሄዱ ግን እነዛ ቁረይሾች ጠላቶች አላህ ሩዕብ አስገብቶባቸው አመለጡ። እንደዛ ሰሃባ በሰይፍ ተመቶ ቆስሎ ረሱል ሰለላሁ ዐለይሂ ወሰለም እንደዛ ቆስለው እስቲ በሽታ ያላስታም ብለው አልተኙም። እንደዛ ሆኖ የመጣን ድን ነው እኛ አሁን የምንጫወትበት። እኛ አሁን ከጠላቶቻችን ጋር ተባብረን እንደውም ተባብረን ይህን ድል ልናጠፋ ቀጥ ጎንበስ ማለት የጀመርነው ማለት ነው። በዘመናችን ያ እንደ ሲራ ተጽፎ እንደ ታሪክ ተጽፎ የምናነበው አሁን በዘመናችን አለ ወይ? አዎ አለ። አሁን እንደውም እነዛ ግልጽ የሆኑ ሙሽሪኮች እና ካፊሮች ነበሩ። አሁን ግን ከዛ የከፋ በእስልምና ቆዳ ለብሰው በአገራችን ላይ በሌላም በሊባኖስ በሲሪያ በጆርዳን በዛም በዛም እንትናቸውን አጠንክረው ሩታቸውን አጠንክረው እዚች ደሃ ሀገር ተመልሰው በአይሁዲ አመራር በአይሁዲ መሪነት መጥተው አገራችን ላይ የሚሰራውን እየሰማችሁ ያያችሁ ነው። እዚህ አንድ አለ በአትላንታ የሚኖር እዚህ ሲያትል ይኖር ነበር። ሶላህ አዲን ወዚር የሚባል ትልቅ ሙጅሪም የአህባሽ መሪ አሁን በቀደም ኢትዮጵያ ሄዶ ስብሰባ አድርጎ የአህባሾችን መሪዎች ቀይሮላቸው ማለት ነው። ጥሩ አልሰሩም ተብለው እኮ ነው ያ ጀማዓተል ኸይር። ይሄን በደንብ አዳምጡ። እነዚህ ያለፉት እነ ሼህ ኸድር የሚባሉት ሌሎቹም በትክክል ስራ አልሰሩም ተብሎ በበለጠ ሙስሊም ለማሰቃየት የሹምሽረ ተደርጓል። አሁን በቅርብ ጊዜ እነዛ ሁሉ ሲያሰቃዩ የነበረው ወረወሯቸው ተጠቅመው ሲያበቁ፣ አሁን አዲስ አመራር ተደርጎ በበለጠ ሙስሊሙን እንደ አዲስ ቁርአን በዛች አገር ላይ እንዳይቀራ ሙስሊም እንዳይኖር መስጂዶች ቀስ በቀስ ከአህባሽ እጅ ቆይቶ ወደ ከኒሳ እንዲቀየር ማለት ነው አሁን የሚካሄድ ያለው። እና አሁን ታሪክ የነበረው አሁን በአይናችን በእኛ ጊዜ እያየ ነው ነው ወላሂ። በጣም ይህንን እያንዳንዱ ሙስሊም በጣም ጠንክሮ በጣም በርትቶ ሊዋጋውና ሊፋለም የሚገባ ትግል ነው በአሁኑ ጊዜ ያዝ ነው። ለህይወቱ የሚሳሳበትና ለገንዘቡ የሚሳሳበት ጊዜ አይደለም። በአይናችን እያየን ነው። ረሱል ሰለላሁ ዐለይሂ ወሰለም ሊገሉና የመጨረሻ ሊያዳፉን ይሞክሩ የነበሩት አሁን በአዲስ ምክንያቱም እነዚህ አይሁዶች ቢገሉ ቢሉ እንኳን ሌላውን ዓለሙን ቀርቶ ፈለስጢንን እንኳ አንበርክከው ለመግዛት አልቻሉ። አንድ ትንሽ ሀገር የሁሉ መሬቱን ወስደው የሁሉ አስረው እየተዋጉ እንኳ ሊያቸንፏቸው አልቻሉም። እስቲል ትግሉ 80-90 ዓመት እየሆነ ነው። ሌላውን አሁን የሚያቸንፉበት መንገድ ትልቅ መሳሪያውን ያገኙት አህባሽን አግኝተዋል። እነዚህ አህባሽ በኢትዮጵያ ላይ የሚሰሩት ስራ በቀላል የሚገመት አይደለም። ሴት አይመርጡ፣ ወንድ አይመርጡ፣ ህፃን አይመርጡ፣ እስር ቤት ጨመሩት። ሌላ ቀርቶ እንኳ እዛውን የእህታችን የኡሙ ፈትሕያ እናትን እንኳ በረመዷን ባለፈው ረመዷን እስር ቤት አስገብተዋቸው እንግዲህ በሽማግሌ አይመርጡ ሴት አይመርጡ በእስር ቤት ነው ያሳለፉት ረመዷንን። ይሄ ሁሉ እያንዳንዱ ለምን ምንድን አደረጉ ቢባል እንኳ ምክንያት ያቀረቡት ምንድን ነው? ስቀሽብናል፣ አሜሪካ ሄደሽ ነበር፣ ተመልሰሻል፣ መጥተሻል። ይህ የማይባል የማይወራ ነገር ነው የሚዋሩት። እና ያላቸው ጥላቻ በእኛ ላይ ይህ ነው የሚባል አይደለም። ያው ድሮ የተባለው ታሪክ ራሷን ትደግማለች፣ ታሪክ ራሷን ትደግማለች ብሎ ማለት ይኸው ነው። አታሪኹ ዩዒዱ ነፍሰ ራሱ ራሱን ነው የሚደግም ያለውና አሁንም የሚደጋገምብን ያለው በሙስሊሞች ላይ የሚሰራ ያለው ትላንትና በረሱል ሰለላሁ ዐለይሂ ወሰለም ላይ ሲካሄድ የነበረው ያው ነው። ለዚህ ድን የመጨረሻ እንትን ብለው ዓለም የመጨረሻ አይሁዲ መሪዎች ሆነው እስልምና ጠፍቶ ሁሉ ኩፍር ለብሶ እንዲቀመጥ ነው የሚፈለገው። እና እያንዳንዱ ሙስሊም በጥሞና በደንብ በማስተዋል ምንድን ነው የሚካሄድብን ያለው ብሎ ሊያስብ ይገባዋል። በአሁኑ ጊዜ ቅድም ኡስታዝ ኑር ሁሴን ሲል የነበረው ምንድን ነው? ዲኑን ሊያውቅ ይገባል። የረሱል ሰለላሁ ዐለይሂ ወሰለም ታሪክ ሊያውቅ ይገባል። ይህ ዲን እንዴት ብሎ መጣ? በመጀመሪያ እንዴት ብሎ መጣ ብለ ካወቅን ያ የመጀመሪያው ሲካሄድ የነበረው ፈተና በእኛም ላይ እውን ይሆናል። ፈተናውን ለመቋቋም ደግሞ እውቀት ሊኖረን ይገባል። ያለ ትጥቅ ያለ መሳሪያ ጦርነት ሂደህ መዋጋት ትችላለህ? አትችልም። ስለዚህ ዲንን የምትጠብቀው በደንብ ዲኑን የተረዳና እውቀት ያለው ነው። እውቀት የሌለው በቀላሉ ይታለላል። በቀላሉ በቃላ ተታሎ ከጦርነት ሲያደርስ በፊት ዲኑን ይቀይራል። በማይረባ ነገር በዚህ በቃ ውድቅ በሆነ በዱኒያ ነገር ሊታለል ይችላል። እና ዲናችንን ዋናው ማወቅ ይገባናል። ዲናችንን ካወቅን ደግሞ ምንድን ነው እነሱ ያደረጉ ቢያደረጉ ምስባር በተመታ ቁጥር ይጠብቃል እንደሚባለው፣ አሁን አልሐምዱሊላህ እንደው ኢላ እንኳ ቢሆኑ በሀገራችን ወላሂ ያለው ሙስሊም አሁን ኢማኑ ተራራ ደርሷል። ለምን? በአይነል የቅን አዩትና ስላዩት አልሐምዱሊላህ ሙስሊሙ እየጠነከረ ነው። ግን እስቲ ሁሉ ነው ወይ? አይደለም። አንዱ ዲኑን ሊያፈርስ ይሞክራል። አንዱ ምን አገባይ ብሎ ዝም ብሎ ሆዱን እየሞላ ይውላል። እያንዳንዱ ሙስሊም ግን ሊታጠቅ ይገባዋል የሚል ነው አስተያየት ያለኝ። ወባረከ ላሁ ፊኩም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ማይክ ፍሪ። ሰላም አለይኩም። ኢንሻአላህ ይሰማል። ዛሬ ትንሽ ኮኔክሽን ችግር አለው። ጀዛኩም አላህ ኸይር ኡስታዛችን፣ አላህ ሱብሓነሁ ወተዓላ ይጨምሩለት ኢንሻአላህ። እንግዲህ ሁሌም እንሰማለን እራሳችን የምናመጣው ለውጥ መኖር አለበት። አላህ ሱብሓነሁ ወተዓላ ፈማ ለዚነ ከፈሩ ቂበለከ ሙህጢዒን አን ልየሚን ወአን ሽማል ኢዚን አያጥመው ኩሉም ሪም ሚንሁም አን ዩድኸለ ጀነተ ነዒም የሚለው እንግዲህ በአሁኑ ጊዜ የለም ወይ እንደዚህ አይነት የሚያደርጉት? ረሱል ሞተው እንኳን ይህንን ነገር የሚያደርጉ የሉም ወይ ብንል በደንብ እያደረጉ ናቸው። ቁርአንና ሀዲስን ይሰማሉ፣ ያዳምጣሉ፣ ያጠኑታል። ከነጭራሽ ኡስታዝ አንድ ጊዜ ነግረውን ነበር፣ ለሁላችንም አንድ ሩም ገብተው ሀዲሱን እንደ ሙስሊም እንደዛ አያጠናውም አሉ። በጣም አጥንታ መታ በዛ ላይ ትከራከርበታለች። ለምንድን ነው? ለረሱልን ወዳ ነው? ቁርአኑን ወዳ ነው? አላህ ምን ይላል ብላ ነው? አላህስ አንድነቱ እንድትቀበል ነው? አይደለም። ነገር ግን ለማጥቃት ነው፣ እስልምናን ለማጥቃት እና ረሱልን ቢሞቱም አልተዋቸውም። ሀቅ ነው፣ ቢሞቱም አልተዋቸውም። ሁላችንም በአሁኑ ጊዜ እያየን ነው፣ እየሰማን ነው። በሙቪ አልቀራቸውም፣ በካርቶን አልቀራቸውም። እያንዳንዱን ነገር ያደርጋሉ። እና እኔ አንድ ጊዜ አንድ እህት የነበረች እህት ካፊር አግብታ በኋላ ያው ዲኑ በደንብ ሲገባት ለእንትን አለች ማለት ነው። እና ሰልማለሁ ምናምን የሚል ነገር ብሎ አንድ ወረቀት ሰጠን ማለት ነው፣ ለእኛ ለመስጂድ እንድንጠይቅለት። ያ ጥያቄ ወላሂ ብታነቡ ጠቅላላ የሚገርም ነበረ። አንድ ከሱ ከእንትን ጋር የሚገናኝ ከአላህ ስብሓን ወተአላ የአላህን ስብሓን ወተአላን ሲፋን ለማወቅ ወይንም ማን ነው አላህ ስብሓን ምን አይነት ነው አላህ ስብሓን ወተአላ የሚል ለማወቅ ሳይሆን ጥያቄ የሚጠይቀው የሰጠን ጥያቄ ማለት ነው። አይሻ በ9 ዓመቷ አገባች። እንደገና ደግሞ ዘይነብ ከዘይድ ቢን ሳቢት ከተከ በኋላ ረሱል ማግባታቸውን እነዚህ አይነት ጥያቄዎች ነው ይዞ የቀረበው። ምን ሊያደርግ እስልምና ሊገባ ይሄንን ከየት አጠናው ከየት አመጣው? ታውቃላችሁላችሁም። ይሄን እንደዚህ አድርገው ነው የሚያጠኑት። ይሄን ሙስሊምናን ለማጥፋት ሲፈልጉ እነዚህ አይነቶች ነገር ነው የሚያጠኑት። እና ይሄንን እንግዲህ እኛ እንዴት እንቃወማለን? እንዴት ራሳችንን እንቀይራለን? እንደዚህ ሆነው እንግዲህ ከላይ እስከታች ሰምተናል። ረሱል አለይሂ ሰላቱ ወሰላም አልሐምዱሊላህ ረብል ዓለሚን እሳቸው በሰብር አሳልፈውታል። ነቢይ ራህማ ስለሆኑ በሁሉ ነገር አሳልፈው እሳቸው ዱንያን አይደለም አኽራቸውን ነው የሚፈልጉት። ዱንያን ቆሻሻ አድርገው ስላዩት ነው ያን ሁሉ መሰቃየት ያን ሁሉ ያሳለፉት። እኛ ግን ምን ላይ ነው ያለነው? እኛ እዚህ ፓልቶክ ላይ ወጥተን እርስ በርስ እየተባላን ብዙ ነገር አለ፣ ሁላችንም እናውቀዋለን። ኢቨን ሀዲስ ሲነገር ሀዲስ አንፈልግም፣ አሁን ይህንን እንትን ነው የምንፈልገው፣ ይህንን ንግግር ነው የምንፈልገው ብሎ እየተከራከርን እስልምናን የምናሰድበው ራሳችንን። ራሳችን እስልምናችንን ከራሳችን ጀምሮ በየቤታችን አፕላይ ካረግን አላህ ስብሓነ ወተዓላ እኛን ይታረቀናል። ከታረቀን ደግሞ ዲኑን ነስሩ ይሰጠዋል። የራሳችን ጥፋት ነው። እኔ እስካሁን ድረስ የማየው የራሴ ጥፋት ነው። እኔ ከልጆቼ ጋር ያለውበት ሀል እንዴት ነው? ከሌሎች ከአካባቢ ጋር ያለውበት ሀል እንዴት ነው? የረሱልን አለ ሰላት ወሰላም ተከትዬዋለሁ ወይ? የእሳቸውን ጸባይ፣ የእሳቸውን አክላቅ፣ የእሳቸውን ድርጊት ተከትዬዋለሁ ወይ? ራሳችን ከተከተልን ጠላቶቻችንም እንደዛው እንትን እኛ መዋደድ አለብን። እኔ በራሴ የምለው ወላሂ እኛ መዋደድ አለብን። እኔ ታግዬ የማመጣው ነገር የተወሰነ ነገር ይኖራል፣ ግን በመጀመሪያ እኔ እዚህ እርስ በራሴ ሳልዋደድ ሌላ ትግል ታግዬ ሌላን ነገር ለማምጣት መሞከር አይደለም። መጀመሪያ እዚህ ራሳችንን እናጥራ፣ ከዛ በኋላ ደግሞ ያለው ነገር በሂደት ይሄዳል ማለት ነው። ቁጭ ብለን የምናየውም ነገር የለም እና ረሱል አለ ሰላት ወሰላም እንግዲህ ከጠላቶቻቸው ጋር ያን ሁሉ ሲደርስባቸው በራህመት አይን በእዝነት በጣም እንትን ሲልባቸውን በዱዓ አድርገው ያው እንዳየነው እንደሰማነው ብዙ ነገር ደረሰ ማለት ነው። ሌላው ደግሞ ረሱል አለ ሰላቱ ወሰላም በእኔ አይን እኔ እንግዲህ ከአሁን ከሰማችሁትም ከሌሎቹ ነቢዮችም ከሰማነውም ምንድን ነው ኢብራሂም አለይሂ ሰላም አሁን ነምሩት ጋር ሄደው እንደዚህ እንደዚህ ምን ሆኖ ሞት? አላህ ሱብሓነሁ ወተዓላ እየቀጣላቸው ነበረ። በሙሳ ጊዜ 40 ዓመት ሙሉ እንትን ቤተል መቅደስ እንዳይገቡ ተቀጡ። ብዙ እየተቀጡ ነው። ግን በእኛ ጊዜ የነበሩት ያው በተናጠል ቢሞት ነው እንጂ በጠቅላላ አይደለም። ግን ለእኛ ኡመት ይሄ ቁርአን ትልቅ ማስጠንቀቂያና ትልቅ እንደው ለሚገባው ሰው ትልቅ ቅጣት ነው ነው። ምክንያቱም አንድ ሰው ሰማ ሰማ ደግሞ የመልቂያማ ቀን አላህ ዘንድ ሲቀርብ በዚህ በሰማው በረሱል አለይሂ ሰላቱ ወሰላም በወረደው ቁርአን እና በረሱል አለይሂ ሰላቱ ወሰላም አለማመን፣ እሳቸውን አለማክበር፣ እሳቸውን አክላቅ አለመከተል የሚያመጣብን እንትን ምንድን ነው ብለን እኛ ራሳችንን በዛ ራሳችንን ማስፈራራት አለብን እላለሁኝ። ማስፈራራት ስል የመጨነቅና እንትን ሳይሆን እኔ እንዲባረግ ምን አረግ መሆናለሁ ብዬ ከዛ መመለስ አለብኝ ብዬ አስባለሁኝ። አላህ ስብሓነ ወተዓላ እንግዲህ ዲናችንን አላህ ስብሓነ ወተዓላ ነው የሚነስረው። እኛ ግን ራሳችንን ሰባት እንዲኖረን ያስፈልገናል። እኛ እርስ በርስ መዋደድ ያስፈልገናል። በየአደባባዩ እርስ በርስ አንጣላ፣ በየአደባባዩ እርስ በርስ አንባላ። እርስ በርስ አንድ ከሆነን አላህ ስብሓነ ወተዓላ አንድ ያደርገናል። በአሁኑ ጊዜ ሺአ፣ አህመድያ፣ አህባሽ ስንት ነገር እየመጣ ነው። እነዚህን የምናሸንፈው በምንድን ነው? ረሱል አለይሂ ሰላቱ ወሰላም ጋር የነበሩት እጃቸው አንድ አድርገው ተጣምረው አንድ ሆነው ነው ለዚህ ለድል እየደረሱ የነበሩት። እኛ ግን ፈርቅ ፈርቅ እያመጣን በትንሽ በትልቁ እንትን እያለን ከዛ በኋላ አንድ እንትን ጠላታችንን እንዋጋ ብንል የማይሆን ነው እና አላህ ስብሓነ ወተዓላ አንድ ያድርገን፣ የእሳቸውን አክላቅ የምንከተል ያድርገን። ወጀዛኩም ላህ ኸይር። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሙሲሃም ባረከላሁ ፊኪ። አሁን ኡሙ ሲሃም ያመጣችው ኮሜንት እኮ እኔ በጣም ገረመኝ። እንዴት አያያዘችው? የተያያዘ ነገር ነው ወላሂ። ቂበለከ ሙህጢዒን፣ ለምንድን ነው እነዚህ ሙሽሪኮች በቃ አንገታቸው ወጥወጥ እያደረጉ አንተን ለመስማት? ያልካትን ቃል በደንብ ሸምድደው ማወቃቸው እኮ ለኸይር አይደለም። በሱ አድርገው ነቢያችንን ለመስደብና እስልምናን ለመስደብ ነው ያለው አላህ በሱረት አሁን በሱረት አልመዓሪጅ አሁን እየተከሰተ ነው ብላለች ኡሙ ሲሃም። እውነት እኮ ነው ወንድሞች። ያቺ ልጅ አስታወሰችን። አሁን እኔ በዚህ በክርስቲያን እንትን ገብቼ ነበር። አሁን ከ3 ዓመት በፊት ነው እንደዚህ 2 ዓመት እንደዚህ ክርስቲያንን ሙስሊም ዲስካሽን የሚለው አለ አይደለም? ጠባን እዛ ከገባችሁ ሲሳደቡ ነው። በቃ እኛ አንዱ አንዱ ምን ይል ነበር እስልምናን አንጀቱና ሆዱን ቦርጭቆን እናወጣዋለን በመንገድ ላይ እንጥለዋለን ብሎ እኔ ስቀ ነበር። ወላሂ ምስኪን ወላሂ ሱብሃንአላህ አልዓዚም። አንድ ሙስሊም እንደዚህ እንዲል አይፈቀድለትም። ክርስቲያን አንጀቱን ቦርጭቆን አንገቱን ቆርጠን እንጥለዋለን የሚል እስላም አይደለም፣ አደብ አይደለም። ይሄን አስለን ከአደብ የወጣ ነገር ነው። እንዲያውም የመሸነፍህ እንደ ተሸነፍክ የሚያሳውቅ ነው ወንድሞች። ይህ ነገር ወላሂ ወላሂ አንድ የደከመ ሰው ማስረጃ የሌለው ወይም እንትን ለማቅረብ የማይችል ሰው በመሳደብ በመቆጣት ነው የሚመለስልን። እና እዛ ክርስቲያን እስላም ዲስካሽን ከገባሁ በኋላ እኔ አላቅም ነበር፣ ለመስማት ብዬ ነው ደስ ብሎኝ ነው የገባሁ። ከዛ እኔ ስሙን ያውቃሉ አቡ መሐመድ ተርቲናይን አዩና በጣም ጋበዙኝ ሁሉ። አሁን አንዲት በጣም ስለ ስምና ያነበበች ሴት አቀረቡልኝ። አንዲት ልጃገረድ እንደዚህ ትንሽ ነች፣ እሷን አቀረቡልኝና የጀማዓ ሐዲስ ቡኻሪ ሙስሊም ኮ ፍትፍት ታርጋ ነው ያወቀችው። በሐዲስ ቡኻሪ ቁጥር ስንት አራፍክን ስንት እንደዚህ እንደዚህ እንደዚህ ይላል ትለኛለች። አው ይላል ደግሞ በሐዲስ ሙስሊም ደግሞ እንደዚህ እንደዚህ እንደዚህ እንደዚህ ይላል። አው ይላል ጠብ እንዴት እንደዚህ እንግዲህ እሷ ሐዲሶቹን በደንብ ነው የሸመደደችው። ላኪን ትርጉሙ የምትሰጠው እና የሐዲሱን ትርጉምና የእሷ ትርጉም ደቡቡና ሰሜን ነው አይገናኙም። በትርጉም እንደፈለገችው ትርጉም ትሰጣለች። ሐዲሱ ግን በደንብ ነው የሸመደደችው። ለምን ሐዲሱ እስላሞቹ እንኳን አሁን እዚያ ያላችሁ አንድ የሐዲስ ቡኻሪ ሐዲስ አሰማኝ ብልህ ልታሰሙ አትችሉም። እንደዚህ ያሉ እኮ ነቢያችን ነው የምትለው እንጂ አን ፉላን አን ፉላን አን ፉላን አን ነቢ ስ ሰለም ብለህ ሐዲሱ ለማንበብ አትችልም አንተ ሙስሊም። እሷ ግን በቁጥሩ በሐዲሱ ማን ነው አቡ ሁረይራ ነው ያመጡት እብን አባስ ነው አነስ እብን ማሊክ ነው እያነበበች ነው እንትን የምትለው። ለምን? ለፊትና እስልምናን ለማሳነስ እስልምናን ልክ እንደዚህ እኮ ነው ቁረሾቹ ያደርጉ የነበሩ። የነቢያችን ንግግር የሚያጠራቅሙትና የሚይዙት እስልምናን ለመምታት ነበር። ሁለተኛ ነገር ኡሙ ሲሃም የጠቀሰችው በጣም ያጀበኝ ነገር፣ አሁን ይህ ሰውየው ለማስለም ብሎ ስለ አቂዳ መጠየቅ ነበረበት። እንዴት ነው እናንተ ለዒሳ ረሱል ነው ኢላህ አይደለም የምትሉት? እንዴት በእኛ እኮ ኢላህ ነው እና ምንድን ነው ግለጹልኝ። ይህ ነገር ጥሩ ጥያቄ ነው። ለምንድን ነው ለምሳሌ እኔ አሁን በእስልምና ከገባሁ ይህን ይመለከተልኛል እና የማልችል ከሆነስ ምን ላረግ? ይህም ቢጠይቅ ጥሩ ነው። የሚጠይቁት ግን አሁን የጠቀሰች ነው። ለምንድን ነው ሙሐመድ ዘጠኝ ያገባ ለህዝቡ ደግሞ አራት ብቻ ያለኝ? ለምንድን ነው ሴት በአንድ ምስክር እንደ ሁለት ወንድ የምትቆጠረው? ለምንድን ነው ሴት ግማሽ የምትወርሰው? ለምንድን ነው አኢሻ በዘጠነኛው አመትዋ ነቢያችን በአምሳ አመት ተጮ ያገቧት? ይህ ስለ እሱ ለማወቅ አይደለም የፈለጉት። ይህን አንስቶ እስልምና እኮ በጣም ጎዶሎና ምንም አይነት ፍትህ የሌለው ነው ለማለት ነው የፈለጉት። ደ ሴም ፒክቸር ወንድሞች፣ አታሪክ የዑዱ ነፍሰሁ ያሉት ልክ እውነቱ ነው። አላህ የገለጸው አሁን ለምንድን ነው ከአንተ ጋር ጎን ሆነው ለመስማት ሰውን እየገፈተሩ እየተገፋፉ ገብተው የሚያውቁት ታውቃለህ? ለምንድን ነው በአንተ ለማፌዝ እና በቁርአን ለማፌዝ ነው የፈለጉ ይላሉ። ስለዚህ እኔ አንድ ነገር በጣም ያጀበኝ አንድ ነገር አለ። አንድ ዓለም ያለው ምን አለ ታውቃላችሁ? ሱብሃንአላህ አልዓዚም። ይህ ነገር ከአስራ አምስት ዓመት በፊት ነው የሰማሁትና ሁል ጊዜ ነው የምጠቀምበት። አንድ ክርስቲያን ወይም አንድ የሁዲ ወይም አንድ ከሃዲ ሰው ዲን የሌለው መጥቶ እስልምናን ቢሰድብ ምን ትለዋለህ አለ አለሙ። አለሙ ምን አለ? አንድ መጥቶ እስልምናን ቢያሳንስና ቢያቋሽሽ ምን ለዋለን ያላ? አንተ ሰውዬ እንኳን እስልምናን መስደብ እስልምናን ብታመጉስም አንቀበለህም ነው ምንለው አለ። እስልምናን ብትቀድስ እስልምናን በደንብ አድርገህ ብታመጉሰው የእስልምናን ጥሩ ነገር ብትናገርም አንቀበለህም። ለምን? አታቀውም። እስልምናን ብታቆ ኖሮ ወደ እስልምና ነው የምትገባ እንጂ እስልምናን እያመጎስክ ባለህበት ሃይማኖት መቆየት ይህ እውነት አይደለም። ስለዚህ ምንድን ነው የሚለው አንድ ሰው ሙሐመድን ከሰደበ እስልምና ከሰደበ አትደነቁ ምንድነው የምትሉት አንተ እኮ እንኳን መሐመድና ቁርአንን መስደብ ብታመጉሳቸውና ብታጸዳቸው ማንቀበልህ ምክንያቱም አታቃቸው እነት አይደለም ወንድሞች እነት ነው አንዱ እስልምና ያልሆነ ሃይማኖቱ መጥቶ ዝም ብሎ ስለ ሃይማኖት እስልምና ጥሩ ቢናገር ጥሩ ቢናገር ጥሩ ቢናገር 99% አትመኑት ይህን አይነት ሁሉ የሚያመጉሰው ጥራቱ ጽዳቱ ካወቀ ወደ እስልምና ነው የሚገባ እንጂ እዚህ ለምሳሌ እዚህ እኮ በየቀኑ 2 ኪሎ ወርቅ የሚታፈሳለ በጣም ቆንጆ እኮ ነው ከዛ ደግሞ 1000 ዶላር ደግሞ በየቀኑ ይሰጡሃል እንደገና ደግሞ ምሳ ያበሉሃል ቢባል አንድ ሰው ይሄን እየተናገረ ዝም ይላል ላ ይሄዳል እንጂ ይሄድና በየቀኑ 2 ኪሎ ወርቅ ይወስዳል በየቀኑ 1000 ዶላር ይቀበላል በየቀኑ ምሳ ይበላል ይሄዳል ይገባል እንጂ ዝም ብሎ ማመጎስ አይደለም ስለዚህ حقيقه والله درو كشي ارت متو بفيت الله لو اهون يايهنو نو نا كومنتو بتام عجبني ያለው ሁኔታችን በዛ በድሮ የተደረገው በነቢያችን ጊዜ سنጋጣጥመው ደስ ይላል والله እሺ በነገራችን ላይ አሁን እዚ አንድ ነገር ልጻፍላችሁ ይሄን ሳይት አዲስ የተከፈተ ነው www.sheikhibrahim አንድ ቃል ነው sheikhibrahimsiraj.com አንድ ቃል እንደዚህ ሄዳል ብትከፍቱት የኔ ዌብሳይት አዲሱ ታገኛላችሁ እዛ እና አንድ 4-5 ሲዲ ገብተዋል እዛ ይቀጥላል ኢንሻአላህ ባካችሁ ለአላህ ብላችሁ በዚህ 8-9 አመት የቀረጻችሁት እዛ እንድታስገቡት ግን አደራ የሚለው በጣም መጥፎ ቅጅ ያለ በጣም ምርጥ የሆነ ቅጅ ያለ ዌብሳይቱን አታበላሹ ጥሩ ቅጅ ካላችሁ በስሙ ፊቅህ ከሆነ በፊቅህ ደረጃ ተፍሲር ከሆነ በተፍሲር ደረጃ ብታስቀምጡልን ተቅላላ በዚህ ፓቶክ የሰጠሁት በሙሉ ደርሶች እዛ ቢከማችሁ ማንም ሰው የነደርስ ለመስማት ከፈለገ ከአንድ አመት ከሁለት አመት ከአስር አመት በፊት እዛ ያገኛል እና ይህ ዌብሳይት ወንድሞች በስሜ ቢሆንም የሩሙ ዌብሳይት ነው ልድገመው ሁለተኛ ጊዜ ይህ ሩም ይህ ዌብሳይት የናንተ ዌብሳይት ነው የኔ አይደለም ግን በስሜ ይጻፍ ስላሉ ነው በስሜ ይጻፍኩት እንጂ ይህ ያኔ የሩሙ የሁላችን ዌብሳይት ስለሆነ እንግዲህ ይህ ነው እንደገና ልድገመው ዌብሳይቱ ልጻፍላችሁ ይህ ነው እና ከእናንተ አስቀምጡትና እየገባችሁ እዩት በጣም ቆንጆ ዌብሳይት ነው ላለሁ እሺ የመጨረሻው ወንድሜ ሰላማት ከተናገረ በኋላ በእኛ በኩል ወደ አልጋ ወደ አልጋ ወደ አልጋ ያለ ነው አልጋው ወደዛ እንሄዳለን ኢንሻአላህ ማይክ ፍሬ